أم أيمن بركة الحبشية فساتفا نبر مالتنا أم أيمن يا باتاتشو أقل غاينات بلنا النبي عليه الصلاة والسلام يا باتاتشو أقل غاينات برج نا إذا وطولي أربع نبر ويذكر أنه قد حضر ولادته كذلك الشفاء بنت عوف الزهرية أم عبد الرحمن بن عوف شفاء يمت بالوا يا عبد الرحمن بن عوف النات نبي عليه الصلاة والسلام سيولدو ذات الساتفة نبرة وهي من بنات أعمام آمنة يا آمنة يا نبي عليه الصلاة والسلام يناتا تشو يا قوت لجوج نات يا عبد الرحمن بن عوف النات كما ذكر أنه حضرها كذلك والدة عثمان بن عبد العاص الثقفي يا عثمان بن عبد العاص يمي بالو سوية يسم النات اندزه تساتفا نبر وقد ألحم الله تبارك وتعالى أمه أمينة بنت وهب وجده عبد المطلب أن يسمياه محمدا صلى الله عليه وسلم يا نبي نبينا عليه الصلاة والسلام عندهم آيات أتشون مالتنا نبينا آيات الله أساوك أتشون برا نبينا محمد بلون لتروا أتشو ولم يكن هذا الاسم شائعا في جزيرة العرب بعرب دستوست هي محمد المبالو سن بصفات آل نبرا متراش نقرقين الله سبحانه وتعالى يمرت أوسم سلهون هي محمد المبالو سن آمنتنا عبد المطلب ينسب مرتو بذي اسم اللي سيمواته الله سوكاته ولم يكن هذا الاسم شائعا في جزيرة العرب ومحمد هو الجامع لصفات الخير ملكان بحريات الشنبل يسب السبان ومحمد يملو اسم مالتنا يا قانقى بالبيتوش اندمنا وهذا الاسم منقفة فالمحمد هو الذي يحمد حمدا بعد حمد محمد يملو مسجانا كمسجانا قاعد إيه تدرى الربا والجزية مودس مالتنا وشق له أبو وينم وشق له من اسمه ليجله فذو العرش محمود وهذا محمد الله سبحانه وتعالى يا نبي سم كراس سمنا سيسنة تكلاتشو يا عرش بعل بيت محمود سبال يا عرش بعل بيت لكاتشو نبي دقمو محمد تبالو الله كسمو سنتقوا وطالاتشو لانو وقد أرضعته أمه صلى الله عليه وسلم يا نبي عليه الصلاة والسلام النات نبي عشنين عليه الصلاة والسلام أطبتاتشو عليك وكان لبنها هو أول لبن دخل بطنه صلى الله عليه وسلم يا النات عشو توتنو مجمّر يا نبي عشن عليه الصلاة والسلام هو دوست يقبو إنا ثم أرضعته ثويبة مولاة عمه أبي لهب بلبن ابنها مسروح كذان دقنا كنات أتشو لتك ثويبة يمتبالوا يابوت أتشو أقلقاي وينم يابوت أتشو باريا ثويبة يمتبالوا أتبت أتشو اللج مسروح يمتبالوا لجوان والدا إياتباش باللج بتوقت مالب كما أرضعت بلبن ابنها مسروح أيضا أبا سلمة بن عبد الأسد المخزومي وحمزة بن عبد المطلب عم رسول الله صلى الله عليه وسلم أبو سلمة حمزة بن عبد المطلب نبي عليه الصلاة والسلام أقوت أسد الله بمالك نبي عليه الصلاة والسلام بحالا يتيمته ونو النزيح كنبي عليه الصلاة والسلام قارنو أبرو يتبوت مالك مسروح يمي بالو يوثوي بالج تولدو نبي تولدو كذا أبو سلمة تولده كذا حمزة تولده هلا تشونم أتبت عليك من ثويبة مالتنو نصرح المبالة واللجاني ولدش كذي وقد سارعت ثويبة فبشرت أبا لهب بمولد محمد صلى الله عليه وسلم نبي عليه الصلاة والسلام كتولدو بحالا ثويبة يمتبالا ياقوتا تشوباريا روتا هدا استابك مالتنو نبي مولد أتشون لذيش أبو لهب لم يبالو لاقوت أتشو የአባታቸው ወንድም ለሆነው ነገረችው። ከወንድምህ ከአብዱላህ ልጅ ተወለደ ሙሐመድ ብሎ አብዱል ሙጠሊብም ሰየመው ብላ ለአቡ ለሀብ ስትነግረው በደስታ ሁር አረጋት ማለት ነው። ወይንም ነፃ አወጣት፣ ከባርነት ነፃ አወጣት። ይህንን ቡኻሪና ሙስሊም ሶሒህ በሆነው ዘገባቸው የዘገቡ ሲሆኑ ሙስሊምም እንደዚሁ ለብቻቸው ዘይነብ ቢንቱ አቢ ሰለማ ከምትባለዋ አነ ኡመ ሐቢበተ ዘውጀ ነቢይ ሰለላሁ ዐለይሂ ወሰለም ሐደተትሀ أنها قالت لرسول الله صلى الله عليه وسلم يا رسول الله انكح أختي عزة أم حبيبة مالت يا أبو سفيان لجنات نبي عليه الصلاة والسلام أقبتوات نبرة نبي عليه الصلاة والسلام أم حبيبان يا قبات استاجوا ود مدينة هجرة كهدو بحالة السواء ወደ ኢትዮጵያ ሂጅራ ሄዳ ስለነበረ ሙስሊም ከሆነው ባለቤቷ ጋር ባለቤቷ ኢትዮጵያ ሂዶ ሙርተድ ሆነ፣ እስልምናውን ቀየረ እና ወደ ክርስትና ተመለሰ። ወደ ክርስትና ተመልሶ እያለ ሞተ እዛው ማለት ነው። ወይንም ሰክሮ ሆነ ቦታ ላይ ሰዎች ገደሉት ይባላል። ስለዚህ እሱ ከሞተ በኋላ ኡሙ ሐቢባ በጣም አዝናና ተክዛ ስትኖር ነቢዩ አለይሂ ሰላቱ ወሰላም ሰምተው ከዚህ ላኩ ማለት ነው መልእክተኛ ወደ ነጃሺ መሊኩል ሐበሻ የሐበሻ ንጉስ ወደ ሆነው ወደ ነጃሺ ላኩና ኡሙ ሐቢባነ ዳርልኝ፣ እሷን እንደ ወኪል ሆነህ መዳር የምትችለው አንተ ነህና የአገሪቱ ተቆጣጣሪ አስተዳዳሪ አንተ ስለሆንክ በስርህ ያሉትን ሰዎች መዳርም ሆነ ማፋታት የምትችለው አንተ ስለሆንክ ስለዚህ ኡሙ ሐቢባ ባሏ ሙቶባት አዝናለችና ለእኔ ዳርልኝ ብለው ነቢዩ አለይሂ ሰላቱ ወሰላም መልእክት ላኩለት። በመልእክቱ መሰረት እሱም ለራሱ መህሩን ከፍሎ 400 ብር መህር ሰጥቶ ሲያበቃ ለነቢዩ አለይሂ ሰላቱ ወሰላም ኒካህ አስሮ የተለያዩ ሀዲያዎችን አስይዞ ወደ መዲና ላከላቸው ማለት ነው። እና ይቺ ኡሙ ሐቢባ የተባለችዋ የአቡ ሱፊያን ልጅ የነበረችው ነቢዩ አለይሂ ሰላቱ ወሰላም ያገቧት እህቴን አግባልኝ፣ አዘት ቢንቱ አቢ ሱፊያን የምትባለዋን እህቴን አግባልኝ ባካ አለቻቸው ነብዩና አለይሂ ሰላቱ ወሰላም። ከዛም ምን አሉ ረሱል አለይሂ ሰላቱ ወሰላም አቱሂቢነ ذلك ይሄን ተወጃለሽ ደስ ይልሻልነ አሏት። እህትሽን ባገባ ደስ ይልሻል ሲሏት فقالت نعم يا رسول الله አዎ ደስ ይለኛል لست لك بمخلية واحب من شارك واحب واحب من شاركني في خيري اختي በመልካም ነገር ከሚጋሩኝ ሁሉ በጣም እኔ ዘንድ ተወዳጁ እህቴ ናት። በኸይር ከሚጋሩኝ ሁሉ እኔ ዘንድ ተወዳጁ እህቴ ናት አለች። አንቱን ማግባት ኸይር ነው፣ አንቱን ማግባት በጣም ትልቅ እድል ነው። ስለዚህ በዚህ በትልቅ እድል እህቴ ብትጋራኝ ነው እኔ የምወደውና እህቴን አግቡልኝ ስትላቸው فقال رسول الله صلى الله عليه وسلم فإن ذلك لا يحل لي ይህማ ለእኔ አይፈቀድልኝም ምክንያቱም አላሁ ስብሓነ ወተዓላ ወአን ተጅመዑ በይነ ልኡኽተይን በሁለት እህቶች መካከል ሰብስባችሁ መያዝ አትችሉም በሚል በቁርአን አላህ ስለከለከለ ማለት ነው። ቃለት ፈቁልቱ ያ ረሱላ ላህ ፈኢና ነተሐደቱ አነከ ቱሪዱ አን ተንኪሐ ዱረተ ቢንቲ አቢ ሰለማ የአቡ ሰለማን ልጅ እኮ ዱራ የምትባለዋን ልታገቧት ነው እያልን እኮ እያወራን ነበር አለቻቸው። እናቷንና ልጅቱን በአንድ አድርገው ይይዛሉ ብለው አስበው ማለት ነው። ቃለ ቢንቱ አቢ ኡሚ ሰለማ የኡሙ ሰለማን ልጅ ነውን አሉ። ቃለት ነዓም አዎን አለቻቸው። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ለው አነሃ ለም ተኩን ረቢበቲ ይህ ባለቤቴ ልጅ የሚስቴ ልጅ ባትሆን እንኳ ማ ሐለት ሊ ለእኔ አትፈቀድልኝም ኢነሃ እብነቱ አኺ ሚን ረዳዓ እሷ እኮ የወንድሜ ልጅ ናት፣ በጥቢ የወንድሜ ልጅ ናት አብረን ጠብተናል። አርዷዓትኒ ወአባ ሰለመተ ሱወይበቱ እኔንና አቡ ሰለማን ሱወይባ አጥብታናለች አሉ። ፈላ ተዕሪደና አለየ በናቲኩነ ወላ አኸዋቲኩነ በእኔ ላይ ልጆቻችሁንም ሆነ እህቶቻችሁን አግባልን እያላችሁ አታቅርቡብኝ፣ እነዚህ ለእኔ የሚፈቀዱልኝ አይደሉምና በማለት ረሱሉ አለይሂ ሰላቱ ወሰላም ገለጹ ማለት ነው። ይህ ማለት ምንድን ነው? ሱወይባ ሁለተኛ ነቢዩን አለይሂ ሰላቱ ወሰላም ያጠባች መሆኗን የሚያረጋግጥልን ማስረጃ ነው ማለት ነው። እና እንደዚሁ ኢማሙ አልቡኻሪ ጀምረው ባስተላለፉት ሐዲስ ምን ብለዋል? ሱወይባ ማለት የአቡ ለሀብ አገልጋይ ስትሆን አቡ ለሀብ ነቢዩ የተወለዱ ጊዜ ነፃ አወጣት በደስታ። ከዛም ነቢዩን ዓለይሂ ሰላቱ ወሰላም አጠባች። ፈለማ ማተ አቡ ለሀብን ኡሪየሁ ባዕዱ አህሊሂ ቢሸሪ ሒበትን። አቡ ለሀብ ከሞተ በኋላ ከቤተሰቦቹ መካከል አንዱ በመናሙ አየው ማለት ነው። አቡ ለሀብን በመጥፎ ሁኔታ ላይ አየውና ቃለ ለህ ማዛ ለቂተ ባዕደና፣ ከእኛ ከተለየህ በኋላ በሞት ከእኛ ከተለየህ በኋላ ምን ገጠመህ ሲለው ፈቃለ አቡ ለሀብ ለም አልቀ ባዕደኩም ገይረ አኒ ሱቂቱ ፊ ሀዚሂ ቢዓታቀቲ ሱወይበተ፣ ከእናንተ ከተለየሁ ጀምሮ ምንም መልካም ነገር አጋጥሞኝና አግኝቶኝ አያውቅም። ከዚች መካከል ብቻ ውሃ እጠጣለሁኝ ሶይባን ነጻ በማውጣቴ ምክንያት ብሎ ተናግሯል አሉ ማለት ነው። እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም በመወለዳቸው ደስ ብሎት ሶይባን ነጻ በማውጣቱ አውራጣቱና እዚች አጥሪጣቱ መካከል ካለው ሰውነቱ ውሃ እየፈለቀለት ከዛች ይጠጣ ነበር ተብሏል። ወይንም አውራጣቱ ስር ካለችው መስመር ላይ ውሃ እየፈለቀለት ይጠጣ ነበር ተብሏል ማለት ነው። እና ነቢዩ ዓለይሂ ሰላቱ ወሰላም ሶይባ የምትባለዋ ሁለተኛ እናታቸው ናት፣ ወይንም የጥቢ እናታቸው ናት ማለት ነው። አብዱላህ ብኑ አባስ ባስተላለፉት ነቢያችን ዓለይሂ ሰላቱ ወሰላምን ምን አሏቸው? አላ ተዘወጁ እብነተ ሀምዘተ፣ የሀምዛን ልጅ አታገቧትም? ምን ያጎተው ልጅ ናት፣ ለምን አታገቧትም ሲባሉ ቃለ ኢነሃ እብነቱ አኺ ሚነ ረዳዓ፣ እሷ የወንድሜ ልጅ ናት፣ በጥቢ ሀምዛ ወንድሜ ነው ብለው ነቢዩ ዓለይሂ ሰላቱ ወሰላም ገልጸዋል ማለት ነው። እንደዚሁም ነቢዩ ዓለይሂ ሰላቱ ወሰላም ከዚህ በኋላ ወለማ ካነ ሚን ዓደቲ አሽራፊ ቁረይሽን ወገይሪህም ሚን አልዓረቢ ሚን ሱካን ልሓዲራ፣ ከተማ ላይ ኗሪ የሆኑት አረቦች በተለምዷቸው የወለዱ ጊዜ አንየድፈዑ አውላደሁም ኢለል መራዲዒ፣ ልጆቻቸውን ወደ አጥቢ ሰዎች ይሰጡ ነበረ። ከወለዱ በኋላ ልጆቻቸውን ለአጥቢ ይሰጣሉ፣ ወደ ገጠር ወስደው ማለት ነው። ሊየንሻ ጢፍሉ በይነ አልአዕራብ ሊየኩነ አፍሰሐ ሊሳነን፣ አእምሮው የነቃ ምላሱ የተጣራ ቋንቋ ይዞ እንዲወጣ ገጠር ወስደው እንዲጠባላቸው ያደርጋሉ። የተጣራ ቋንቋ የሚገኘው ገጠር ላይ ነውና ማለት ነው። ከተማ ከሆነ ከተማ ከተለያየ አቅጣጫ ሰዎች ይመጡበታል። የተለያዩ ሰዎች የተለያየ ቋንቋ ይነጋገራሉ። ስለዚህ ከተማ ላይ ያደገ ልጅ የተጣራ ቋንቋ ይዞ ሊያድግ ስለማይችል፣ ገጠር ላይ ግን የአንድን ብሔር ብቻ እንትን ይዞ ማደግ ስለሚችል፣ የእነሱ ንጹሕ አረቦቹ የሚገኙት ገጠር ላይ ስለነበረ ልጆቻቸውን ገጠር ወስደው እንዲጠቡና እዛ እንዲያድጉ ያደርጉ ነበር። እና እንደዛ ስለሆነ ወአጅለደ ጅስመን፣ ሰውነታቸውም ጠንካራ ይሆን ስለነበር ሊዛሊከ ሰለመት አሚነቱ ቢንቱ ወህብን ወአብዱል ሙጠሊብ ብኑ ሀሺም ሙሐመድን ሰለላሁ ዐለይሂ ወሰለም ኢላ ሐሊመተ ቢንቲ አቢ ዙአይብን ሊቱርዲዐሁ። አሚነት ቢንቱ ወህብ የነቢያችን ዐለይሂ ሰላቱ ወሰላም እናትና እንዲሁም የነቢያችን አያት የሆኑት አብዱል ሙጠሊብ ተስማምተው ነቢዩን ለሐሊመቱ ሳዕድያ ለመስጠት ተገደዱ ማለት ነው። እዛ እሷ እንድታጠባቸውና እንደዚሁም ቋንቋውን ተምረው እንዲያድጉ። ሐሊመቱ ቢንቱ አቢ ዱአይብ አብዱል ሐሪስ ኢብኑ ሐሪስ ይባላል አባቷ። አቡ ዱአይብ አብዱላህ ነው ስሙ። ሐሊመት ቢንቱ አብድላህ ማለት ነው። ኢብኑ ሐሪስ ኢብኑ ሸጅነተ ኢብኑ ጃቢር ኢብኑ ረዛም ኢብኑ ናሲር ኢብኑ ቁሰይባ ኢብኑ ቁሰያ ኢብኑ ነስር ኢብኑ ሳዕድ ኢብኑ በክር ኢብኑ ሐዋዚን ኢብኑ መንሱር ኢብኑ ዕክሪማ ኢብኑ ኸፍሰተ ኢብኑ ቀይስ ዓይላን ኢብኒ ሙደር ኢብኒ ኒዛር። እንግዲህ ሙደር ላይ ከነቢዩ ዓለይሂ ሰላቱ ወሰላም ዘርጋ ይተሳሰራል። ሙደር የሚለው ላይ የሐሊመቱ ሳዕድያ ዘር ራሱ እዛ ይገናኛል ማለት ነው። እና ሐሊመቱ ሳዕድያም ለነቢዩ ዓለይሂ ሰላቱ ወሰላም በአንድ በኩል ዘመዳቸው ናት ማለት ነው። ወቀድ አርዳዐትሁ ሚን ለበኒ ዘውጂሃ አልሐሪስ ኢብኑ ዐብድል ዑዛ ኢብኑ ሪፋዓተ ኢብኑ ሚላን ኢብኑ ናሲረተ ኢብኑ ቁሰይ ቁሰያህ እብኑ ነስር ከሱ ያው የሱ ባለቤት ሆና በሱ ስር እንዳለች ነው ነብዩ አለይሂ ሰላቱ ወሰላም ያጠባቻቸው። እንደዚሁ ኻሊድ ኢብኑ ማዕዳን ባስተላለፈው አን አስሓቢ ረሱልላሂ ሰለላሁ ዐለይሂ ወሰለም ከነቢያችን ዐለይሂ ሰላቱ ወሰላም ባልደረባ ይዞ አነሁም ቃሉ ለሁ አኽቢርና አን ነፍሲከ እስቲ ስለ ራስህ ታሪክ ንገሩን ሲሏቸው ቃለ ነዓም አነ ዳዕወቱ አቢ ኢብራሂም እኔ በአባቴ በኢብራሂም ዱዓ የተገኘሁ ነኝ። ወቡሽራ ዒሳ ዐለይሂም ሰላም እንደዚሁም ደግሞ ዒሳ ለኡመቶቹ ያበሰረብኝ ብስራት ነኝ። ወራአይቱ ኡሚ ሒነ ሐመለት ወራአት ኡሚ ሒነ ሐመለትኒ አነሁ ኸረጀ ሚንሃ ኑሩን አዳአ ለሁ ቁሱሩ ሻም እናቴ ደግሞ እኔን ባረገዘች ጊዜ ከሆዷ ሲወጣ አየች። ምንድን በጣም ሩቅ የሆነው የሻም ህንፃዎችና የሻም ፎቆች የሚታዩበት የሆነ ብርሃን ዓለሙን አብርቶ አንጸባርቆ ሲወጣ አየች። ወስቱርዲዕቱ ፊ በኒ ሳዕድ ብኒ በክሪን ከዛም እኔ ከተወለድኩ በኋላ በሳዕድ ጎሳዎች ውስጥ ሐሊመቱ ሳዕድያ የምትባለዋ ሴትዮ አጠባችኝ። ፈበይና አነ ፊ ቡህሚን ለና የእነሱ ፍየሎች ነበሩና እነሱን ተከትዬ እንደወጣሁኝ እነሱን እያገድኩ እያለሁ አታኒ ረጁላኒ አለይህማ ቲያቡን ቢዱን ማዕሁማ ፈስቱም ሚን ዘሀብ ጫጭ የለበሱ ሰዎች መጡና የወርቅ ጥስት ነገር ይዘው መምሉኡን ሰልጀን ቀዝቃዛ ውሃ የተሞላ የሆነ የወርቅ ሰሃኒ ይዘው መጡና ፈአፍጅዓኒ አስተኝኝ ዛ ከዛ ካስተኙ በኋላ ፈሸካ በቅኒ ወደን ቀደዱት ثم استخرج قلبي ልቤን ከዛ ከወደ ውስጥ አወጡና ፈሸካሁ ቀልቤን ራሱ ሰነጠቁት አሉ። ፈአኽረጃ ምንሁ ዐለቀተን ሰውዳ ከዛ ውስጥ ጥቁር ደም አወጡና ثم غسل قلبي ደሙን ካወጡ በኋላ ቀልቤን ጥብ አደረጉት አሉ። ወበጥኒ ወደንም አጠቡት ቢዛሊከ ተልጂ በዛ በቀዝቃዛ ውሃ ሐታ ኢዛ አንቀያሁ ረዳሁ ጽድት ካደረጉት በኋላ ቀልቤን እንደገና ወደ ደረት የመለሱና ከማ ካነ እንደነበረ አድርገው ገጠሙት። ثم قال احدهما لصاحبه زينه ከዛ እነዛ ሁለት ሰዎች እርስ በርሳቸው ሲነጋገሩ አንዱ ለሌላው ምን አለው እስቲ መዝነው ቢአሸራቲን በአስር ሰው መዝነው አለው። ከዛም መዘነኝ አስሮቹን ሰዎች በለጥኳቸው እኔ አደፋሁኛል። ከዛ እንደገና በመቶዎች ውስጥ መዝነው ተባለ በመቶ ሰው መዘኑኝ በለጥኩኝ አሁንም በሺ ሰው መዝን ተባለ በሺ ሰዎች መዘነኝ ከዛም ሺዎቹን ሰዎች መዘንኳቸው። فقال دعه عنك فلو وزنته بأمته لوزنهم باتكاري በኡመቶቹን ብትመዝነው ኡመቶቹን ሁሉ እንደሚበልጣቸውና እንደሚያደፋ ነው በልተው አለውና ከዛ ያው ልቤን ገጥመው ሲያበቁ ሰፍተው እንደገና አንስተውኝ ሄዱ በማለት አውርተዋል ማለት ነው። አነስ ኢብኑ ማሊክ ባስተላለፉት ደግሞ ምን ብለዋል አላህ ይወድላቸውና አነ ረሱላላህ ሰለላሁ ዐለይሂ ወሰለም አታሁ ጅብሪሉ ዐለይሂ ሰላም ወሁወ የለዓቡ መዐል ግልማን ነቢያችን ዐለይሂ ሰላቱ ወሰላም ከህፃናቶች ጋር እየተጫወቱ እያሉ ጅብሪል መጣና ፈአኸዘሁ ፈሰረዐሁ ያዛረገና ታገራቸው ጣላቸው። ፈሸቀ አን ቀልቢሂ ከቀልባቸው ሰነጠቀና ፈስተኽረጀ አልቀልበ ቀልባቸውን አወጣው ፈስተኽረጀ ምንሁ ዐለቀተን ሰውዳ ጥቁር ደምን አወጣና ፈቃለ ሃዛ ሐዙ ሸይጣን ይህ ጥቁሩ ደም የሰይጣን ድርሻ ነው። ይህ ጥቁሩ ደም በውስጥህ ካለ ሰይጣን በጣም ይዳፈርሃል ይወሰውሰሃል። ثم قالنا كذام ثم غسله اتبنا ثم في طست من ذهب بماء زمزم بزمزم وها معناته ነው اتبارጋቸውና ثم لعامه كذام اغاتمنا صفاቸው ማለት ثم اعاده في مكانه يتجاوتو ነበርበት ቦታ መለሳቸው። ወጃል ግልማኑ የስዓውና ኢላ ኡሚሂ ሐሊማ ወደ ሐሊማ ዘንድ መጡና ልጆች እየተሯሯጡ ፈቃሉ እነ ሙሐመደን ቀድ ቁትል ሙሐመድ ተገደለ የሆነ ሰው መጥቶ ሲያበቃ ከአንገቱ ጀምሮ እምብርቱ ስር ድረስ ሆዱን ቀደደው እና ገደለው ብለው ነገሯት። ፈስተቅበሉሁ ወሆ ሙንተቀዑለውኒ ከዛ እነ ሀሊማ እየተሯሯጡ ነቢዩ ዓለይሂ ሰላቱ ወሰላም ዘንድ ሲመጡ ፊታቸው ግርጥት ብሎ አገኟቸው። ነገር ግን ሰውነታቸው መልሶ ደህና ሆኗል። ምንም የተቀደደ ነገር የሚታይ ነገር የለውም ነበረ። ቃለ አነሱ ወቀድ ኩንቱ አራ አተረ ዛሊከ ልመኺጢ ፊ ሶድሪሂ ሰለላሁ ዓለይሂ ወሰለም፣ ከዚህ ከደረታቸው ጀምሮ እስከታች እስከእምብርታቸው ስር ድረስ ሰንበር መስሎ እና ጥቁር ክር የተዘረጋበት መስሎ አመልያ የተደረጉትን አየው ነበር በማለት አነስ ብኑ ማሊክ ገልጸዋል ማለት ነው። እና ነቢያችን አለይሂ ሰላቱ ወሰላም ከተወለዱ በኋላ መጀመሪያ የእናታቸውን ጡት ጠብተው፣ በሁለተኛ የማናት የሶወይባን ጡት ጠብተው ከነ ሀምዛ ከነ አቡ ሰላማ ጋር እንደ መስሩህ ከሚባለውም ጋር ከጠቡ በኋላ ወደ ገጠር ሄደው እንዲጠቡ አሚነትና አቡ አብዱል ሙጠሊብ በተስማሙት መሰረት ሀሊመቱ ሳዕድያ ወስዳ እንድታጠባቸው ተደረገ ማለት ነው። ሀሊመቱ ሳዕድያ ዘንድ ሲጠቡ ቆይተው ለአራት ዓመት እሷ ዘንድ ከቆዩ በኋላ እንደገና ይሄ ነገር በመከሰቱ ምክንያት ማለት ነው፣ ኦፕሬሽኑ በመከሰቱ ምክንያት ወደ እናታቸው ለመመለስ ተገደደች። ማናት እሷ? ሀሊመቱ ሳዕድያ ማለት ነው። ወደ አሚነት ቢንት ዋህብ ለመመለስ ተገደደች። ረሱሉን አለይሂ ሰላቱ ወሰላም ወደ መካ ከመለሰቻቸው በኋላ ነቢዩ አለይሂ ሰላቱ ወሰላም እናታቸው ጋር ሆኑ። እንደዚሁም ኡሙ አይመንም አብራቸው ሆነች። በረከቱል ሐበሽያ ወጀዱሁ አብዱል ሙጠሊብ ብኑ ሐሽም ፊ ከራአቲላሂ ወሪዓየቲህ፣ በአላህ ጥበቃና በሱ ቁጥጥር ያው አብረው ቆዩ ማለት ነው። እና ከዛም በኋላ አላሁ ስብሓነ ወተዓላ እየተንከባከባቸው እዛ መካ ላይ ቆዩ። ፈለማ በለገ ነሕወ ኸምሲ ሰነዋት፣ አምስት ዓመት የደረሱ ጊዜ ዘሀበት ብህ ኡሙሁ አሚነቱ ቢንቱ ወህቢን ወመዓሁማ ኡሙ አይመነ ሊዚያረቲ አኽዋሊ ጀድህ ዓብድልሙጠሊብ ሚን በኒ ዓዲይ ብኒ ነጃር ሊቱዚረሁ እያሁም ሰለ ላሁ ዓለይሂ ወሰለም። አምስት ዓመት ሲሞላቸው ነቢዩ ዓለይሂ ሰላቱ ወሰላም የዓብድልሙጠሊብን የእናታቸውን ወንድሞች ልታዘይራቸው ፈለገች ማለት ነው። አሚነት እንግዲህ የአያታቸውን እናት ወንድሞች በኑ ነጃር የሚባሉትን መዲና ላይ ያሉትን ለማዘየር ፈለገችና ይዛቸው ሄደች። ይዛቸው ስትሄድ ኡሙ አይመን አብራቸው ነበረች። ከአሚነት ጋር ኡሙ አይመን አብራ ሄዳለች ማለት ነው። ከዛም ነቢዩ አለይሂ ሰላቱ ወሰላም መዲና ሄዱ። መዲና ሄደው ሲያበቁ አንድ ወር ከድር እዛ ቆዩ። አላማ ዘከረሁ ዑለማ ሲረት ነበውያ ወቀድ ካነት ሀዚህ ዚያረቱ ተዕሪፈን ሙበኪራ ሚን አላሂ ሊረሱሊሂ ሰለላሁ ዓለይሂ ወሰለመ ቢልመዲነቲ ዳሪ ሂጅረቲሂ ሰለላሁ ዓለይሂ ወሰለም። ይህ አላሁ ስብሓነሁ ወተዓላ ነቢዩን ዓለይሂ ሰላቱ ወሰላም ገና በህፃንነታቸው ቀደም አድርጎ የስደት አገርህ ይሄ ነው፣ ካአሁኑ ጀምረህ ተዋወቅ ብሎ እሱ ያዘገ ነበር ማለት ነው። እንግዲህ እናታቸው ወደዚያ ይዛቸው እንድትሄድ የተደረገበት ማለት ነው። ነቢዩ አለይሂ ሰላቱ ወሰላም እዛ ሄደው ወደ ወር እናታቸው ጋር ከቆዩ በኋላ ወፊ አስና የአውደቲ ሀዘ ረክብ ልከሪም፣ እነዚህ የተከበሩ ጉዞኞች እየተመለሱ እያሉ ወደ መካ ሚነል መዲነት ኢላ መከተ መሪበት አሚነቱ ቢንቱ ወህቢን ኡሙ ረሱሊላሂ ሰለላሁ ዓለይሂ ወሰለም፣ የነቢያችን ዓለይሂ ሰላቱ ወሰላም እናት አሚነት ቢንቱ ወህብ መንገድ ላይ ታመመች። ምንጋ ወትውፍየት ቢልአብዋኢ፣ አብዋ የሚባል ቦታ ከመዲና ራቅ ካለ ቦታ ላይ አብዋ የሚባለው ቦታ ስትደርስ ሞት የሚባለው ለሁሉም የማይቀር የሆነው ሞት ደረሰባት ማለት ነው። እዛ ቦታ ላይ ሞተች። ወህየ ቀርየቱን በይነ መከተ ወልመዲና፣ በመካና በመዲና መካከል የምትገኝ መንደር ናት። ተቃው ሸርቅየ ቀርየቲ መስጡራ፣ መስጡራ የምትባለዋ መንደር ከምስራቅ በኩል የምትገኝባት ቦታ ናት ማለት ነው። እዛ ቦታ ላይ ነቢያችን አለይሂ ሰላቱ ወሰላም እናታቸውን አጡ። ኡሙ አይመን በረከቱል ሐበሽያ እሳቸውን ይዛ ወደ መካ ለመምጣት ተገደደች ማለት ነው። ወቀድ ዱፊነት አሚነቱ ቢልአብዋኢ፣ አሚነት አብዋ ላይ ተከበሩ ማለት ነው የነቢዩ አለይሂ ሰላቱ ወሰላም እናት። ወረጃ ረሱሉላሂ ሰለላሁ ዓለይሂ ወሰለም መዓ ኡሚ አይመነ إلى مكة نبي عليه الصلاة والسلام በተረገዙ በስድስት ዓመታቸው አባታቸውን ካጡ በኋላ በተወለዱ በአምስት ዓመታቸው ደግሞ እናታቸውን አጡ ማለት ነው። አላሁ ስብሓነሁ ወተዓላ በየቲምነት አድገው ለየቲሞች ማዘን ለየቲሞች ተንከባካቢና ደጋፊ የሆኑ ዘንድ የቲምነትን ከህፃንነታቸው ጀምሮ አላህ አቀመሳቸው ነው። አላህ ለሕክማው ነው ይህን ያደረገው። ከዛ ወደ መካ ይዛቸው መጣ። ወሚማ የንበغي ለፍጠል እንትባህ إليه أن رسول الله صلى الله عليه وسلم عرف مكان قبر أمه في هذه السن المبكرة ولم يزل هذا القبر معروفا له حتى مر به بعد نحو 5 سنة من وفاة أمه. نبي عليه الصلاة والسلام يا مستعمت ልጅ ሆነው እናታቸው የተቀበረችበትን ቦታ አጥነው አይተውት ነበር። በጣም ልብ ብለው አይተው ስለነበረ ከአምሳ ዓመት በኋላ ከመካ ወደ መዲና ተሰደው ሲመለሱ ቦታው አልጠፋቸውም፣ ቦታውን አወቁት። እና فقد روى مسلم في صحيحه من حديث ابي هريره رضي الله تعالى عنه قال زار النبي صلى الله عليه وسلم قبر امه فبكى وابكى. نبياتنا عليه الصلاه والسلام ከለታት አንድከት የእናታቸውን መቃብር ዘየሩ። ሷሃቦችም አብረዋቸው ሄደው ነበርና አለቀሱ። አብረዋቸው ያሉትም ሷሃቦች ተላቀሱ። ምን ሐውሊ فقال استأذنت ربي في ان استغفر يتاين ማህርታ ለጠይቀው እናቴን ማርልኝ ብዬ ለጠይቀው ፍቃድ ጠየቅኩትና እናቴን ማርልኝ ብዬ ፍቃድ ጠየቅኩትና فلم يأذن لي ሳይፈቅድ ልኝ ይቀራል። واستأذنته في ان ازور قبرها قبران اندي زير كن فقد تيقوت فاذن لي لني فكدلني فزور القبور فانها تذكر الموت. مقابرن زيرو قبرن مزير موتن تاستوسالچ قالوا مالك ايه انجدي يترسى يونه نبي عليه الصلاه والسلام يدنغغوتنا يعززوت سنه نو مالك باون وقت سو سيموتبن بቻ نو مقابر هدن ቀብረን የምናየው። ነብዩ አለይሂ ሰላቱ ወሰላም ግን في كل يوم السبت ቅዳሜ ቅዳሜ ሁሉ ጊዜ በቂ ይሄዱ ነበር ይባላል። መቃብር ቦታ ነው፣ ሷቦቻቸው የተቀበሩበት ቦታ ነው። እዛ ይሄዱ ይዘይሩና ለሞቱ ሰዎች ዱዓ አድርገው እሳቸውም ደግሞ ያው ሞትን አስተውሰውና ተገስጸው ይመለሱ ነበር ማለት ነው። እኛም ሞት የሚባለው ነገር በንሸሸውም እናመልጠው እስካልሆነ ድረስ መቃብርን መዘየር የነብዩ አለይሂ ሰላቱ ወሰላም ሱና ስለሆነ መዘየር ይገባናል። ሞትን እንድናስተውስ በዚች ዓለም በቃ ጸጋ የዛኛውን ዓለም ረስተን እንዳንጠፋ። وفي لفظ لمسلم من حديث ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم استأذنت ربي ان استغفر لامي جيتاين فكار تيقኝ ለናቴ ማህርታ እንድጠይቅላት فلم يأذن لي አልፈቀደልኝም። واستأذنته ان ازور قبرها فأذن لي قبران እንድዘይር ግን ስካተየኩት ፈቀደልኝ በማለት ነብዩ አለይሂ ሰላቱ ወሰላም ገልጻ። وبعد وفاة امينته امينة የነብዩ አለይሂ ሰላቱ ወሰላም ከሞቱ እናት ከሞቱ በኋላ ረሱል አለይሂ ሰላቱ ወሰላም በአያታቸው እንክብካቤ ስር ሆኑ። አብዱል ሙጠሊብ በሚባሉት በአያታቸው እንክብካቤ ስር ሆኑ። وحضانتي ام ايمن رضي الله عنها كأم ايمن اكفسرنا اسوا اقفاچو امتنكباكباچو هونش ማለት ነው። في رعايه الله وعنايته فالله سبحانه وتعالى ايتانا بسون كبكابي بسو تربيا ማለት ነው وصيانته بسو طبقا. وقد كان عبد المطلب ابن هاشم شيخ قريش بلا منازع عندم تكراكاري ساينوراچو ي ቁረይሾች ሁሉ ያገር ሽማግሌ ነበሩ። አብዱል ሙጠሊብ ማለት ነው። በጣም ታሪካቸው የገነነ በሰው ዘንድ ስመጠር ነበሩ። ዳኢዐ ሰይቲ እሳቸው ማለት ነው። ማዕረጋቸው በጣም የተሰራጨና ሁሉም የሚያውቃቸው ሰው ሆነው ነበር። ወቀት ጣለ ዑምሩሁ እድሜያቸውም ረዘም ያለ አላህ ሱብሃነሁ ወተዓላ እድሜ ሰጥቷቸው ነበረ። وقد لقي رسول الله صلى الله عليه وسلم تحت كفالته الوان التكريم በአያታቸው እንክብካቤ ስር ነቢዩ ዓለይሂ ሰላቱ ወሰላም የክብርን አይነት ሁሉ ሲያገኙ ነበር። ልክ ነቢዩ ዓለይሂ ሰላቱ ወሰላም አብዱል ሙጠሊብ ዘንድ ያላቸው ክብር ከአብዱል ሙጠሊብ ልጆች ሁሉ የበለጠ ነበረ። ታት አንድ ቀን አብዱል ሙጠሊብ በየጊዜው ካዕባ ስር ካዕባ ጥላ ስር ፍራሽ እየተዘረጋላቸው ያርፉ ነበርና አንድ ቀን ፍራሹ ተዘርግቶ እያለ ፊዚልል ካዕባ ላ የጅረኡ አሐዱ ሚን በኒህ አለል ጁሉስ ዐለይሂ፣ አባታቸው ምንጣፍ ላይ አንድም ልጅ ተዳፍሮ የሚቀመጥ የለም ነበረ። ሐታ የጅሊሰ አብዱል ሙጠሊብ፣ አብዱል ሙጠሊብ ሳይቀመጡ በፊት የሚቀመጥም የለም ነበር። ነቢዩ ዐለይሂ ሰላቱ ወሰላም አንድ ቀን መጡና ለአብዱል ሙጠሊብ የተነጠፈው ምንጣፍ ላይ ሄደው ቁጭ አሉ። እዚያ ቁጭ አሉ ጊዜ የአብዱል ሙጠሊብ ልጆች ሁሉ ተቆጧቸው። ተነስ ተነስ ብለው እንትን ሲሏቸው ምን አሉ አብዱል ሙጠሊብ፣ ተዉት አሉ። ተዉት የጅሊሱ ይቀመጥ፣ ተዉት ይሄ ልጅ እኮ በጣም ትልቅ ሸእን ያለው ልጅ ነው፣ ወደፊት ታላቅ የሚሆን ሰው ነው እና ተዉት እሱን እንትን አትናገሩብኝ በማለት ከለከሏቸው ይላል። ህፃን ሆነው እንኳ በጣም ትልቅ ክብር የሚቸራቸው ነብይ ነበሩ፣ ነብያችን አለይሂ ሰላቱ ወሰላም። እንደዚሁም የሆኑ ጀማዓዎች ከበኑ ሙድሊጅ የሚባሉ በኑ ሙድሊጅ የሚባሉ ጎሳዎች ናቸው። እዚያ ካዕባ ዘንድ መጥተው እያሉ ነብዩን አለይሂ ሰላቱ ወሰላም አዩዋቸው። ጃሊሰን መዓ ጀዲሂ አብዱል ሙጠሊብ፣ ከአያታቸው ጋር ተቀምጦ አዩዋቸውና አብዱል ሙጠሊብ ፍራሽ ላይ ፈአኸዱ የንዙሩነ ኢላ መቃሚ ኢብራሂም፣ ወደ መቃሙ ኢብራሂም ይመለከቱ ጀመር። ወአተረ ቀደመይሂ፣ ወደ አብዱል ሙጠሊብ ጫማ ወይንም ደግሞ ረግጠውት ወደ ነበረው ወደ ጫማቸው ፋና ይመለከቱ ጀመር። እነዛ ሰዎች ማለት ነው። ወደዛ ሲመለከቱ ከዛም ወደ ነቢዩ ዓለይሂ ሰላቱ ወሰላም ደግሞ ዙረው ያያሉ። የነቢዩ ዓለይሂ ሰላቱ ወሰላም እድሜ በዛን ወቅት ወደ 7 ዓመት ተቃርቦ ነበረ። ثم قالوا لعبد المطلب ما راينا قدما شبيهه بالتي في الصخر من قدم هذا الولد، ምንም በዚህ መቃሙ ኢብራሂም ላይ ያለውን ጫማ ተመሳሳይ ጫማ አላየንም ከዚህ ከልጅ ጫማ ይበልጥ። የዚህ የልጅ ጫማ በትክክል መቃሙ ኢብራሂም ላይ ያለውን ጫማ ይመሳሰላል አሏቸው ማለት ነው። እና ነብዩ አለይሂ ሰላቱ ወሰላም ልክ ወነቢዩኩም ሀዛ ሸቢሁን ቢኢብራሂመ፣ ይህ ነቢያችሁ እኮ ነቢ ኢብራሂምን ነው የሚመስለው እያሉ ለሰሃቦቻቸው ያወሯቸው እንደነበረው ሁሉ ገና ህፃን ሆነው እስላምን ያልተቀበሉ ሰዎች ሁሉ ነቢዩ ነቢ ኢብራሂምን ይመስሉ እንደነበሩ ይመሰክሩ ነበር ማለት ነው። እንደዚሁም በቡኻሪና በሙስሊም በጸደቀው ረሱሉ አለይሂ ሰላቱ ወሰላም ካነ አሽበሀ ናስ ቢኢብራሂም አለይሂ ሰላም፣ ነቢ ኢብራሂምን ይመስሉ ነበር የሚል ተረጋግጧል። ከማ አተረት ዛሊከ ፊ ቅሰቲ ኢብራሂም አለይሂ ሰላም፣ በኢብራሂም ክሷ ላይ ይሄ ያው እንደተረጋገጠው ሁሉ ማለት ነው። ወለቀድ ካነ ረሱሉላሂ ሰለላሁ አለይሂ ወሰለም የንተሲቡ አህያነን ሊዐብዱል ሙጠሊቢ ተቅዲረን ሊመካነቲህ፣ ነቢያችን አለይሂ ሰላቱ ወሰላም አንዳንድ ጊዜ የአብዱል ሙጠሊብን ደረጃ ከፍ ለማድረግ ወይም የእሱን ክብር ለመጠበቅ ሲሉ ምን ይሉ ነበረ? አነ እብኑ አብዱል ሙጠሊብ፣ እኔ እኮ የአብዱል ሙጠሊብ ልጅ ነኝ ይሉ ነበር። ፈቀድ ረዋ አልቡኻሪዩ ወሙስሊሙን ፊ ሶሒሐይሂማ ሚን ሐዲስ አልበራ ረዲየላሁ አንሁ አነሁ ሰሚዐ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል የውመ ሑነይኒን አነ ነቢዩ ላ ከዚብ አነ እብኑ አብዱል ሙጠሊብ፣ እኔ የአላህ ነቢይ ነኝ ውሸት አይደለም፣ የአላህ ነቢይ መሆኔ ውሸት አይደለም፣ እኔ የአብዱል ሙጠሊብ ልጅ ነኝ እያሉ ነቢዩ አለይሂ ሰላቱ ወሰላም ይፎክሩ ነበር ማለት ነው። ስለዚህ አንዳንድ ጊዜ በአያታቸው በአብዱል ሙጠሊብ ይጠራሉ ማለት ነው። አነስ ባስተላለፉት ደግሞ ምን ይላሉ? ቃለ በይነማ ነህኑ ጁሉሱን መዓ ነቢዩ ሰለላሁ ዐለይሂ ወሰለም ፊል መስጂድ፣ ከነቢያችን አለይሂ ሰላቱ ወሰላም ጋር አንድ ቀን መስጂድ ውስጥ ቁጭ ብለን እያለን ደኸለ ረጁሉን ዐላ ጀመሊን ፈአናቀሁ ፊል መስጂድ፣ አንድ ሰው መስጂድ ውስጥ ገባ መስጂድ ውስጥ ገባና ግመሉን አንበረከከ። ثم عقله كذام اغرون اتفنا اثروا ثم قال لهم ايكم محمد يتنياچو ناچو محمد متبالوت قال ايكم محمد يتنياچو ناچو محمد متبالوت سيل منالو صحابوچ رضي الله عنهم نبو قدف بلو تكمتو نبرنا منالو اچو هذا الابيض المتكئ يه دقف يالو ملكو نجه ونونو عالو اچو فقال له الرجل ابن عبد المطلب يا عبد المطلب لجنه سلاچو اهون كذا نبي عليه الصلاة والسلام منالو قد اجبتك اهون بيهالو انينن يا عبد المطلب لج عالو فقال الرجل للنبي صلى الله عليه وسلم يا ويا النبي عليه الصلاة والسلام من أراجو إني سائلك ومشدد عليك إني تيجي لتيجي هناو بتام أتنكر هناو رجع مهم تيجي فلا تجد علي أتنكر استيجي هنداتك وتابني أتنكر بما تيجي هنداتك وتابني أراجو كذا النبي عليه الصلاة والسلام من قالت اسأل ما بدا لك أنت لتيك يفلك ونقر كله طيك من مشقر لما قالت من قال أسألك بربك ورب من قبلك أنت يفترنا كانت بفتي علتني يفتر بهن وجتايفون بهن الله أرسلك إلى الناس كلهم وداتك على يسوج الله سبحانه وتعالى أنه يلاك هنا آلاتك كذام نبي عليه الصلاة والسلام من قالوا اللهم نعم آون الله نيلاك انيار قال أنشدك بالله الله أمرك أن نصلي الصلوات الخمس في اليوم والليلة أن نصلي الصلوات الخمس أمستوك الصلاة الشن اندي نسجد الله سبحانه وتعالى يعز ذواتنا على جب بل يتم بكنم አምስት ወቅት ሶላቶችን እንድንሰግድ አላህ ነው ያዘዘህ ሲላቸው ከዛም ነብዩ አለይሂ ሰላቱ ወሰለም اللهم نعم آونا قال انشدك بالله الله امرك ان نصوم هذا الشهر من السنه كامت ወሮች መካከል رمضان የሚባለውን ወር እንድንጾም الله سبحانه وتعالى ነው ያዘዘውተነ ሲላቸው قال اللهم نعم آو በጌታ ይሆንብኝ አሉ قال انشدك بالله الله أمرك أن نأخذ هذه الصدقة من أغنيائنا فنقسمها على فقرائنا يجن زكا كهبتا مجاچن إذن لديها وجاچن اندنا كفافتل الله سبحانه وتعالى نو يعززهن سلاحكو فقال النبي صلى الله عليه وسلم اللهم نعم أو جتاين يعززهن يالو فقال الرجل آمنت بما جئت به وأنا رسول من ورائي من قومي አንተ መታህበትን ኃይማኖት ተቀብየዋለሁ አመኝበታለሁኝ ማመን ብቻ ሳይሆን ከኔ ኋላ ላሉት ህብረተሰቦች ሁሉ አስተማሪ ነኝ አንተን ወክያም አስተማራለሁኝ አላቸው وانا ضمام ابن ثعلبه اخو بني سعد ابن بكر እኔ ضمام ابن ثعلبه እባላለሁኝ ያ سعد ابن بكر ወንድም ነኝ በማለት ገለጸላቸው ማለት ነው እና ዘላይ أنت يا عبد المطلب لجنة بمالت أنت مبلوات شوال سو بآياتو يتطرع المالت نو انجريف نبي عليه الصلاة والسلام بآياتها شو يتطرعنا اندازهم ساچوم بآياتها شو سم انتنيلو نبارنا مالت اندهم ففي هذا الحديث الشحيح إشعار بنباهة ذكر عبد المطلب عبد المطلب انجريف من دنو فتام تواكن نتاچو يقننا مهونو نو يمياسا يو مالت نو كليل آگر يمتو تخلو راسو عبد المطلب لجنه وهي بمالت نبيوني تيكو نبرنا مالتنا وقد مات عبد المطلب بعد نحو سنتين من موت آمينة آمينة كموت بحالا ينبي يتشننات كموتش بحالا بهرة تامت بيونت آيات اتشو دقمو سبات تامت ملتو اتشو يال نبيو عليه الصلاة والسلام آيات اتشو عبد المطلب دقمو موتباتشو الله أكبر. فكان رسول الله صلى الله عليه وسلم مع عمه أبي طالب لأنه شقيق أبيه عبد الله. آياتاتشو سموتباتشو ወዳጎታቸው ሸሹ። ደግሞ ረሱል አለይሂ ሰላቱ ወሰላም አባታቸው በመጀመሪያ ሞተባቸው፣ በሁለተኛ ደግሞ እናታቸው ሞተችባቸው፣ ሶስተኛ አያታቸው ሞተባቸው፣ አራተኛ እንግዲህ ወዳጎታቸው የአባታቸው ወንድም ስለነበረ በአባትም በእናትም አቡ ጣሊብ ማለት ነው። አቡ ጣሊብ የአልይ አባት ናቸው። ስለዚህ የነብዩ የአባታቸው ወንድም አቡ ጣሊብ ኢብኑ አብዱል ሙጠሊብ አብዱላህ ኢብኑ አብዱል ሙጠሊብ ሸቂቅ ስለነበሩ ወደ እሳቸው ዘንድ ተጠጉ ማለት ነው። እዝ ኡሙሁማ ፋጢመቱ ቢንቱ አምር ኢብኑ ዓኢድ ኢብኑ ዑምራን ኢብኑ መኽዙም የነብዩ የአባታቸው እናትና የአቡ ጣሊብ እናት ፋጡማ ቢንቱ አምር ኢብኑ አቢ መክዙም ይባል ነበርና የእነሱ እናት አንድ ስለሆነች ነው ወደ እሱ የሸሹት ማለት ነው። ወቀድ እንተቀለት ሲቃየቱ ልሐጅ ሚን አብድ ልሙጠሊብ ኢላ ወለዲህ ልዓባስ እብኒ አብድ ልሙጠሊብ። አብዱ ልሙጠሊብ ሲሞቱ ያው ማኡዝ ዘምዘምን የማጠጣቱና ሑጃጆችን የመንከባከቡ እንግዶችን የመቀበሉ ማዕረግ የአብዱል ሙጠሊብ ስለነበረ አብዱል ሙጠሊብ ሲሞቱ ወደ አባስ ተረማመደ ማለት ነው ስልጣኑ። አባስ ትንሽ ከመሆናቸው ጋር ወደ እሳቸው ጋር ተረማመደ። ለምንድን ነው? ሌሎቹ ቤተሰብ ስለሚበዛባቸው አባስ ነጻ ስለነበሩ ነው ይላሉ። ኢዝ ካነ ሐምዘቱ ረዲየላሁ አንሁ አስገሩ ሚንሁ፣ ሐምዛ ደግሞ ከአባስ በታይ ናቸው። ወቀድ እስተመረት ሲቃየቱ ብየድ ልዓባስ ኢላ አንጃ ልእስላሙ ወአቀረሃ ፊየዲህ ወየዲ በኒህ። እስልምና እስከሚመጣ ድረስ ሰዎችን ሁጃጆችን መንከባከብና ማውዘብዘም የማጠጣቱ ስልጣን በአባስ እጅ ነው የቆየው። እስልምናም በሱ እጅ ላይ እንዲዘወትር አጸደቀለት። እሱም ሲሞት ደግሞ በልጆቹ ላይ እንዲዘወትር አጸደቀለት ማለት ነው። ወሸበ ረሱሉ ላህ ለ ላሁ ለህ ወሰለም መዐ አቢ ጣሊብን የክለኡሁ ላሁ ወያሕፈዙሁ ወየሱኑሁ ሚን ኡሙር ልጃሂልያ፣ ከማይማኖች ተግባራትና ማይማኖች ከሚያከናውኑት ነገር ሁሉ አላሁ ስብሓነ ወተዓላ እየጠበቃቸው ወጣት ሆኑ ማለት ነው። ጎረመሱ ካጎታቸው ከአቡ ጣሊብ ጋር ሁነው አስነዋሪ የሆኑ ተግባራቶችንና ባህርያቶችን ሁሉ የራቁ ሁነው ሐታ በለገ ረሱሉ ላህ ሰለላሁ ዐለይሂ ወሰለም ነቢዩ አቅመ አዳም እስከሚደርሱ ድረስ ፈካነ አፍደለ ቀውሚሂ ሙሩአተን ወአሕሰነሁም ኹሉቀን ወአክረመሁም ሙኻለጠተን ወአሕሰነሁም ሒዋረን ወአዕዘመሁም ሒልማ። ነቢዩ ዓለይሂ ሰላቱ ወሰላም ህዝቦቻቸው መካከል በቃ ሙራቸውን ክብራቸውን በመጠበቅ የበለጡ፣ ጸባያቸው ያማረ፣ እንደዚሁም ከሰው ጋር ሲቀላቀሉ መቀላቀላቸው ለተቀላቀሉባቸው ህዝቦች በጣም ውበት የሰጠ፣ ሲወያዩ ውይይታቸው የሚያረካ፣ ችሎታቸው የከበደ፣ ወሬያቸው እውነተኛ የሆነ፣ ጉርብትናቸው የሚያስከብር፣ ከመጥፎ ነገር ሁሉ የራቁ ሆነው ተገኙ ማለት ነው ነቢዩ አለይሂ ሰላቱ ወሰላም። እንዲሁም አስቀያሚ ከሆነ ነገር ሁሉ የራቁ ነበሩ። ሰዎችንም አያስቸግሩም ነበረ። አደራን በመጠበቅ ደግሞ በጣም አደራን ጠባቂ ታማኝ ነበሩ። ሐታ ለቀበሁ ቀውሙሁ ቢሷዲቅ አሚን፣ ወገኖቻቸው በአጠቃላይ በመስማማት እውነተኛው ታማኙ የሚል ስያሜ እስከሚሰይሟቸው ድረስ ማለት ነው። አሷዲቁ አሚን ብለው ነበር የሚሰይሟቸው የነበረው ሰለላሁ ዐለይሂ ወሰለም። ወሚን መዛሂሪ ሲያነት ላህ ተዓላ ሊረሱሊህ ሙሐመድን ሰለላሁ ዐለይሂ ወሰለም፣ አላሁ ስብሓነ ወተዓላ ነቢዩን ዐለይሂ ሰላቱ ወሰላም ካከበረበትና እንዲሁም ከመጥፎ ነገር ከጠበቀበት ነገር ሁሉ መገለጫው ቀብለ ቢዕተቲሂ ወተውፊቅ ላህ ተዓላ ለሁ አነ ቁረይሽን ካኑ ላ የቂፉነ ፊ ሐጅህም ቢዓረፋት፣ ነቢዩን ዐለይሂ ሰላቱ ወሰላም ከህፃንነታቸው ጀምሮ በጃሂልያ ዘመን እንኳ እሳቸውን የጃሂልያ ተግባር እንዳይተገብሩ አላህ ይጠብቃቸው እንደነበረ ከሚገለጹበት ነገር ሁሉ አንዱ ቁረይሾች ሐጅ በሚሰሩ ጊዜ አረፋ ሄደው አይቆሙም ነበር፣ ሙዝደሊፋ ላይ ነበር የሚቆሙት። ለምን ሲሏቸው ነህኑ አህሉል ሐረም፣ እኛ እኮ የሐረም ባለቤቶች ነን፣ ከሐረሙ ክልል መውጣት አይፈቀድልንም፣ እዚህ ሙዝደሊፋ ላይ ነው መቆም ያለብን እያሉ የኢብራሂምን የሐጅ ስነ ስርዓት በነቀፈ መልኩ ሙዝደሊፋ ላይ ይቆሙ ነበር። የኢስማኤልንም እንደዚሁ ሙደዒነ አነሁም አህሉል ሐረሚ ፈላ የኽሩጁነ ሚንሁ፣ እኛ የሐረም ባለቤቶች ነን ከሐረም አንወጣም በሚል ከንቱ ሙግት በመሟገት ማለት ነው። እና ወላ የቂፉነ ኢላ ቢሂ፣ ሙዝደሊፋ እንጂ አይቆሙም ነበር። ወካኑ የቁሉነ ናህኑ ልሑምስ፣ እኛ የካዕባን ክብር በመጠበቅ በጣም አጥባቂዎች ነን እያሉ ራሳቸውን ይሰይሙ ነበር። ፈላ ነኽሩጁ ሚን አልሐረም ወልሑምሱ ሁም ቁረይሹን፣ ቁረይሾች ናቸው ሑምስ በመባል የሚሰየሙት። ወማ ወለደት ቁረይሾችና ከእነሱ የተወለደ ሁሉ ሑምስ ይባላል ማለት ነው። ወቀድ እሽተረከ ማዐሁም ፊ ሀዛ ልዓመል ልሙኻሊፍ ሊዲን ኢብራሂም ዓለይሂ ሰላም ኹዛዓቱ ወበኑ ኪናነተ ወበኑ ዓሚር ብን ሶዕሶዓ፣ እነዚህ ጎሳዎችም የኢብራሂምን ሕግ በመጣስ ቁረይሾችን ተከትለው ከሙዝደሊፋ አንወጣም ብለው የሚቆሙ ሰዎች ነበሩ። ወካኑ ከዛሊከ ዩጂዙነ ጠዋፈ ቢልበይት ሊልዑራት፣ እንደዚሁም ደግሞ በበይቱላህ ራቁት ሁኖ መጠወፍን ያፈቅዱ ነበረ። ፈሷን አላሁ ተባረከ ወተዓላ ረሱለሁ ሰለላሁ ዐለይሂ ወሰለም፣ አላሁ ስብሓነ ወተዓላ የተከበሩትን ነቢይ ግን ከእንዲህ ያለው አስቀያሚ ተግባር አላህ ጠበቃቸው። ሚን ኩል ዓመልህም ልሙኻሊፊ ሊዲን ኢብራሂም ወኢስማዒል ዓለይህም ሰላም፣ የኢብራሂምንና የኢስማዒልን ዲን የእነሱን ተግባር የሚነቅፍ የሆነን ነገር ከመስራት አላህ ጠብቋቸው ነበር ነቢዩን ዓለይህ ሰላቱ ወሰላም። ፈለም የቂፍ ዒንደማ ሐጀ ቀብለ ልእስላሚ፣ ከእስላም በፊት ሐጅ ሲያደርጉ ነቢዩ ዓለይህ ሰላቱ ወሰላም አልቆሙም፣ ከቁረይሾች ጋር ሙዝደሊፋ ላይ አልቆሙም። እንግዲያሳ በል ኸረጀ ኢላ አረፋ፣ ወደ አረፋ ነበር የወጡት ማለት ነው። ከማ ለም ዩረ ሙተጀሪደ ሚን ቲያቢሂ ቀጡ፣ በፍጹም ከልብሳቸው ተራቁተውና ራቁታቸውን ሆነው ታይተው እንደማይታወቁት ሁሉ። አንድ ጊዜ ብቻ ይባላል ካዕባን በሚገነቡበት ወቅት ካዕባ አንድ ጊዜ ጎርፍ ንዶ ወስዶት ነቢዩ ዓለይሂ ሰላቱ ወሰላም ወጣት ሆነው ነቢይ ከመሆናቸው በፊት ጎርፍ ወስዶት ቁረይሾች ለመገንባት ተገደው ያው ይገነቡ ነበርና በሚገነቡበት ሰዓት ሁሉም ሰው ራቁቱን ሆኖ በሽርጡ ሽርጡን ትከሻው ላይ እየጠቀለለ ድንጋይ እየተሸከመ ሲያመጣ፣ ነቢዩ ዓለይሂ ሰላቱ ወሰላም ግን ልብሳቸውን ለብሰው ነበረ ድንጋይ ይሸከሙ የነበሩት። ከላይ ግን ትከሻቸው ላይ ምንም ነገር የለም፣ ልብስ የሚባል ነገር የለም ነበር። አባስ ብኑ አብዱል ሙጠሊብ አዩቸውና የብነ አኺ፣ የወንድሜ ልጅ ሆይ ድንጋው ትከሻህን እንዳያቆስልህ ሽርጥህን ፈተህ ትከሻህ ላይ አድርገው አሏቸው። እውነትም እኮ ትከሻዬን ድንጋው ያቆስለኛል አሉና ሽርጣቸውን ፍትት አድርገው እንደነሱ ራቁታቸውን ሆነው ድንጋይ ሊሸከሙ ሽርጣቸውን ፍትት አድርገው ትከሻቸው ላይ ሲያደርጉ እንዳውራ አዙሯቸው እንዳውድቅ ነገር ፍት አደረጋቸው ማለት ነው። ፌንት በሉ ማለት ነው። ከዛ ወድቀው እንትን ካሉ በኋላ ሄዱና አነሷቸው። ብድግ ብለው ቶሎ ልብሳቸውን ልብስ አደረጉ። ልብሳቸውን ሲለብሱ ኖርማል ሰው ሆኑ ማለት ነው። ንጹህ ምንም ነገር ችግር የሌለባቸው ሰው ሆኑ ነቢዩ ዓለይሂ ሰላቱ ወሰላም። አላህ ሱብሓነሁ ወተዓላ ሲጠብቃቸው ነው እንግዲህ፣ ከመራቆት ሲጠብቃቸው ነው። ያን ነገር ሲያደርጉ ወዲያውኑ እንዳው ድቅ የጣላቸው ማለት ነው። እና አላሁ ሱብሓነሁ ወተዓላ ነቢይ አድርጎ ከመላኩ በፊት ራሱ ከጃሂልያ ተግባር ነቢዩን ዓለይሂ ሰላቱ ወሰላም ይጠብቃቸው ነበረ። እነሁ ካነ ዩኻሊፉ ቁረይሽን ፊማ ኻለፈት ፊሂ ዲነ ኢብራሂመ ወኢስማዒል ዓለይሂም ሰላም፣ የኢብራሂምና የኢስማዒልን ዲን እነቀፉበት ተግባር ላይ ነቢዩን ዓለይሂ ሰላቱ ወሰላም አላሁ ስብሓነሁ ወተዓላ ይጠብቃቸው ነበረ። ፈቀድ ረዋ አልቡኻሪዩ ፊ ሶሒሒሂ ሚን ሐዲት ሙሐመድ ብን ጁበይር ብን ሙጥዒም አን አቢሂ ጁበይር ብን ሙጥዒም ቃል አድለልቱ በዒረን ሊ ፈዘሀብቱ አጥሉቡሁ የውመ ዓረፈተ፣ በዓረፋ ቀን የሆነ ግመል ጠፋኝና ልፈልግ ሄድኩኝ በዛ አካባቢ። ፈረአይቱ ነቢይ ሰለላሁ ዐለይሂ ወሰለመ ዋቂፈን ቢዓረፈተ፣ ነቢዩን ዓረፋ ላይ ቁመው አየኋቸው በሐጅ። ፈቁልቱ ከዛም አልኩኝ من قالكم هذا من الخمس، هذا والله من الخمس، فما شأنه ها هنا يسوي يكهم سوچنو إذا من عم تتوقم هو قالكم يا ما قوم يعلبت عند زاو عند قريش وچو مزدرفة نبر قريش النتو تطفاو عند يسوي متو زيكم هو قالكم كذا ነብዩ አለይሂ ሰላቱ ወሰላም እንግዲህ በዛን ወቅት ይነቅፋቸው ነበር ማለት ነው ቁረይሾችን አይመሳሰሉም ነበር እና ወካነቲ ልኹምሱ ይህተሲቡነ አለ الناስ ይዕጢ الرجل الرجل الثياب يطوف بها ويعطي المرأة المرأة الثياب فتطوف بها فمن لم يعطه الخمس طاف بالبيت عريانا እንግዲህ ቁረይሾች ምን ያደርጉ ነበር በዛን ጊዜ እኛ የበላይ ነን ለማለት ማንኛውም ሰው ያው ራቁቱን እንዲመጣ እንትን ይላሉ ራቁቱን መጥቶ እነሱ ልብስ የሰጡት በቃ ለብሶ ጧፍ ያደርጋል ወንዶቹ ለወንዱ ሰው ይሰጣሉ ሴቶቹ ለሴቶቹ ይሰጣሉ ለብሰው ጧፍ ያደርጋሉ እነሱ ልብስ ያልሰጣቸው ሰዎች ግን ራቁታቸውን ነበር ጧፍ ያደርጉ የነበሩ ማለት ነው ወካነ ይፊዱ ጀማዓቱ الناስ من عرفات ከሰው ብዙሃኖቹ ተሰባስበው ከአረፋ ነበር አረፋ ላይ ቆመው ወለው ነበር የሚመለሱት ቁረይሾች ግን ከሙዝደሊፋ ነበር ማለት ነው አይሻ ረዲየላሁ ተዓላ አንሃ ባስተላለፈችው አነ ሀዚህ አያ ነዘለት ፊል ሁምሲ ثم افيضوا من حيث افاض الناس الله سبحانه وتعالى نبينا عليه الصلاه والسلام نبي ያድርጎ ካላካቸው በኋላ ሰዎች ከሚመለሱበት ቦታ ነው መመለስ ያለባችሁ የሚለውን አንቀጽ አላህ Subhanahu Wa Ta'ala ያወረደው ቁረይሾችን አስመርክቶ ነው በላለይ ማለት ነው كانوا يفيضون من جمع فدفعوا الى عرفات ملك مزدلفه لا ينبر الناس يقوموا ينبروا ود عرفات اندي وقت تعززوا معناته ايش ان من دناو النبياتنا عليه الصلاه والسلام استدارك بالزفونه تاعي جاهلي يواج كم يسروا سرا يتطبقوا ونا يتتنققوا هنا نبر يادقوت فكان لا يشترك مع قريش او غيرهم في شيء من جاهليتهم لمثال هنا دقس نجر سيون سرق نجر سيون الناس يتلايو الله سبحانه وتعالى ما يوداچونا بابراهيم شريعه يالتفقدو يهونو تكباراتوچن ياكناونو نبر قريشوچ نبي عليه الصلاه والسلام اذا تكبار لاي ايساتفم نبر ان فقال اني رسول الله صلى الله عليه وسلم اليكم يقول لكم قيفوا على مشاعركم فانكم على ارث من ارث ابيكم ابراهيم عليه السلام نبي عليه الصلاه والسلام نبي تدرجو سيلاكو يقريشوچين منجد نقفو بابراهيم منجد لا يالوتن سوش نبر يابرهاتو ينبرو النبي عليه الصلاه والسلام ابراهيم مهونو اسماعيل بحج غزي وقوف ميارغوت عرفه لاي انجي مزدلفه لاي አልነበረም እናንተ የኢብራሂምን ድን ነው የወረሳችሁት አረፋ ላይ የምትቆሙ ሰዎች በዛው ላይ ቀጥሩ በማለት ያጠናክሯቸው ነበር ማለት ወቀድ ረወል ቡኻሪው في صحيحه من طريق سعيد بن جبير عن ابن عباس رضي الله عنهما قال اذا سرك ان تعرف جهل العربي فاقرا ما فوق الثلاثين ومئات في سوره الانعام كما تصلاسا بالي ያለውን አንቀጽ ማንበብ ትችላለህ የአረቦችን ማይምነት قبل الاسلام كاسلام بفيت من عينت ما هي مين دنبروا ما وقف لك من ميلون قد خسر الذين قتلوا اولادهم سفها بغير علم على وقت لجوچاچون ميگدلو ينبروا سوچ برغت كسروا كميلو انقص تمره قد ضلوا وما كانوا مهتدين برغتم تساساتو كنون منغد يتمروا سوچ آل نبروم اسكميلو درس يالون ما مبتچلاله عربوج من عينت يودقو حزبوچ اندنبروا اسلام متو درجاچون كف اندادرغو من رعاة الأنعام إلى رعاة الأنعام انساسا تباكي فيل تباكي ناقمل تباكي كنبرو بطبهالا يهز بحالا فينا تباكي اندت انداد الرقاة شو لماك سورة الأنعام لا يالون كما تسلاسا انكس جمرو يالون مام ببشال الله اندازهم وقد جعلوا لله مما ذرأ من الحرث والأنعام نصيبا فقالوا هذا لله بزعمهم وهذا لشركائنا كما يمنى تاجو تنات يتنسى من يادر قنبرة الله سبحانه وتعالى كابك لله أزمرا الله كفتر الله انسسا من يادر قنبر لم يقرر أجو تابوتوش كأنشتنا كدنقالة تسر تابوتوش أجو يادر قنبر درش يادر قنبر فقالوا هذا لله لال كازمرو تازمرا كفل يادر قنبر إيه لالله نو يلال بن الصباب المالت وهذا لشركائنا النزل يقمو لا الله أقار لا درقنا أجو أمالك توشنو مدرسو يلونا الله يفتر الله أجو انسيساي كفل فل لا درقو كفلون لراسا أجو كفلون لتابوتوش أجو كفلوا لكم ولا الله يادر قال فما كان لشركائهم لا قاري وچاچو وينم لكم ولا أمالك تچاچو نوبلو يسيموت فلا يسيروا إلى الله ودى الله من ندرسو نقر يلم لا الله يسيطوتم لنسو كتب على مالت وما كان لله لا الله نوبلو كمدبوت لكم فهو يسيروا إلى شركائهم لتابو تچاچو نا لتابو تچاچو يادر قتان الله باك يتبقى كانو ራሱን የቻለ ነው ምንም ማያስፈልገውም እነዚህኞቹ ናቸው ዲሆቹ ብለው ሲያበቁ ለነዛ ይሰጣሉ ተመልከቱ እንግዲህ جاهል በጣም جهላቸው ንብብር ከመሆኑ የተነሳ አላህ غني عن العالمين ከዓለማቱ የተበቃቃ መሆኑን ከዓለማት ፍጡር የተበቃቃ መሆኑን ያምናሉ የሚያመርኳቸው አማልክቶች ደግሞ ከጃዮች ዲሆች መሆናቸውን ያምናሉ ዲሆች ከመሆናቸው ጋር ግን ደግሞ ከነሱ ጥቅም እየፈለጉ ለነሱ ቁርባን ያቀርባሉ ማለት ነው هنا ساء ما يحكمون يمي فرد من إني يكفاه هنا إلى الله سبحانه وتعالى وكذلك زينا لكثير من المشركين عندهم لأقاري وچو لبزهان وچو أقاري وچ شلال مو أقرب الله الشيطان من قتل أولادهم لجوچا چون مقدلن شركاؤهم أقار أدرقو يعزوه چو لا الله أقار أدرقو يعزوه چو أمالك توچ لجوچا چون مقدلن شل مو أسايوه چو ليردوهم ሊያጠፋቸው ማለት ነው ሰው ልጅን እየገደለ ከሄደ ነፍሱ ሊያጠፋ ይሄዳል ማለት ነው ወለልቢሱ عليهم دينهم ሃይማኖታቸውንም ሊያቀላቅሉባቸው ولو شاء الله ما فعلوه الله ይሄን እንዳይሰሩ ቢሻኑሮ አይሰሩትም ነበር فدرهم وما يفترون ተዋቸው የሚቀጥፈቱንም ቅጥፈት እንደዙ ተወው ቦታ አትስተው وقالوا هذه انعام وحرث ይላሉ ደግሞ ከእንሰሶቻቸውና ከአዝመራዎቻቸው ምን ይላሉ ይሄቆ እነዚህ እንሰሳዎችና እነዚህ አድሪቶች ህጅሩን የተከለከሉና የተከበሩ ናቸው لا يطعمها الا من نشاء እኛ የፈለግነውና የፈቀድለት አካል እንጂ ሊመገበው አይገባም ይላሉ بزعمهم بنفس استساسبنا አባባል ነው الله سبحانه وتعالى ይሄን ነገር ደንግጎባቸው ሳይሆን وانعام حرمت طهورها ደሞ ከእንሰሳ መካከል መጋለባ አርሜ ተደረገች ናት ብለውም እንዳትጋለብ እንዳይታረስ ደግሞ በሬውም እንዳይታረስ የሚያደርጉትም አላቸው ወአንዓሙን ላይዝኩሩነ اسم الله عليها ከእንሰሳዎቻቸው መካከል ደግሞ በሚያርዱበት ሰዓት የአላህን ስም ሳያወሱ የሚያርዱትም ነበራቸው ደግሞ እፍትራ አነ عليه ሁሉ በአላህ ላይ የከተፉት ቅጥፈት ነው አላህ ከልክሎና ለያሉ ነው የሚሉት ምንም አላህ አንድም ነገር ይሄን አስመልክቶ የደነገገባቸው ነገር ሳይኖር ማለት ነው سيجزيهم بما كانوا يفترون فذبا مكتفت كتفت واغاتشون سيستاتشو يكرم الله سبحانه وتعالى إلا. وقالوا ما في بطون هذه الأنعام بذبا سسهوا جوستيالو شيل مالتنا سوى الذي خالصة لذكورنا لو اندو اتشاكين بيتشا نسوه يتدرقنا ومحرمون على أزواجنا بسيتو اتشاكين لايقن ارمي يتدرقنا سيتل جايبا لهم ملالو مالتنا ለህፃን እንቁላል ነው ነው እንደሚባለው ዝሮ ማለት ነው እና ወእንየኩም መይተተን ያ ማህፀን ውስጥ ያለው ሽል ማለት ነው ሙታን ሆኖ ቢወለድ ወይንም ከተወለደና ካደገ በኋላ እነሱ ሳያዩት ድንገት ቢበክት فهم فيه شركاء ሁላቸውም ተጋርተው ይበሉታል ሴቱም ወንዱም ባንድ ተረባርበው ይበሉታል ማለት ነው ራሳቸው ካረዱትሳ በሴት ልጅ ላይ እርም ነው ይላል ይህ ሁሉ ዝም ብሎ አእምሮ የሚቀጣጥፍላቸውና ሸይጣን ሸላልሞ የሚያቀርብላቸው ነው እንግዲህ አረሞች በግምት ነበር ህይወታቸውን ይመሩ የነበረው ማለት ነው ምንም አይነት መመሪያ አይከተሉም ነበር ሰይጅዲህም ወስፈሁም ይህን ሁሉ ቅጥፈታቸውን አላህ ሳይመንዳቸው አይቀርም። ኢነሁ ሐኪሙን ዓሊም፣ አላህ ስብሓነ ወተዓላ እኮ አዋቂና ጥበበኛ የሆነ ጌታ ነው ይላል። እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አይነቱን ከእንስሳ የማይለይ የነበረን የዘቀጠ አመለካከቱ የወደቀ የሆነን ህብረተሰብ ነው ወደ ብርሃን ያወጡትና እንደዚሁም የሰዎች ሁሉ ምርጥ እንዲሆኑ ያደረጓቸው ማለት ነው። ረሱሉ ዓለይሂ ሰላቱ ወሰላም እንግዲህ ገና ወጣትነት እድሜ ላይ እንዳሉ ከሰባት ዓመት እስከ 15 ዓመት እድሜ ላይ እንዳሉ የነበሩበትን ሁኔታ ነው እስካሁን ድረስ የተማርነውና እንደዚሁም ያየ ነው። አላሁ ሱብሓነሁ ወተዓላ የነገ ሰው ካለን ከዚህ ላይ በመነሳት ወደፊት ያለውን ህይወታቸውን አብረን የምናየውና የምንከታተለው ይሆናል። ጀዛኩሙላሁ ኸይረል ጀዛኢ ዓላ ሑስኒል ኢስቲማዕ جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته. يلنا والذين أوتوا العلم إن الزان دقمو نمره والذين بلوتيليكي واويتو واو العاطفات بالالة واو العاطفة إن إيكي عاطفة يقباب بثكال كفتن يو يتليمهون النوم يا ملك تولان يرفع الله الذين آمنوا سيل علموتهم كأمانيوتش عندنا أكال نبر كأمانيوتش وست يتكاتتو كمهنا شوكار والذين بلو إن الزادقمو أوتوا العلم أوكتن يتستو السواج درجات على مالك بزو درجة وچنو يمي ستو ته ينسو درجة بتام ليت يالنو يمي هونو በማለት አላህ ሱብሓነሁ ወተዓላ ገልጿል ማለት። ስለዚህ ወንድሞቼ እህቶቼ ይሄንን ፍርሷ መጠቀም አለብን። አባቶቻችን አያቶቻችን ሩት ሙጫ የሚባል ነገር አለ። ከዛፍ ላይ ሙጫ የሚባለውን ነገር እየለቀሙ ያንን እየቀጠቀጡ በጥላት እያቀላቀሉ እንደገና እንዲቦካ በእንትን ውስጥ አድርገው ሲያበቁ ሀጣ የሚያቦኩበት እቃ እንኳን የተመቻቸ እቃ አላገኝ ይያሉ የበሬ ቀንድ ውስጥ ያቦኩ ነበር። ቁርአን ሲማሩ የነበረው ሲያስተምሩም የነበረው ማለት ነው። ባሁን ወቅት ያለውንና ከኛ በፊት የነበሩት አባቶቻችን እውቀት ይፈልጉበት የነበረውን ግዜ ስናነጻጽረው በጣም የሰማይና የመሬት ቀድር ነው የሚራራቀው። መብራት የሚባል ነገር እየጠፋ ወይራ እየተፈለጠ ነበር። ያንን ይያበሩ علم سياسفاقونا اسلام نسكاون درس كلن ينبرو مالتنا النسون دزارقو بايت تاقلونا باين مارو نرو انيا هون اسلام نبالا وقنو نبرا النسون دزار لفتو انيا زند يادر رسولن نحاي مانوت انيا بتمشاة تكنولوجي تمرن كال تبقنو الله زند تتياك النتاشن بتام يكبرن يبرتانو لهون مشرو. ስለዚህ هل يستوي الذين يعلمون والذين لا يعلمون ለመሆኑ እነዚያ የሚያውቁ ሰዎችና የማያውቁ ሰዎች ይስተካከላሉ ብላችሁ ታስባላችሁ? ሆነ ፈጽሞ አይስተካከሉም። እናንተ ታውቃላችሁ አሁን ዘመናዊ ትምህርት ያለው ሰውና የሌለው ሰው ምን ያህል እንደሚራራቅ። ሀታ ሞባይል እንኳን የሞባይል ቁጥሮችን ማውጣት የማይችሉ ወንድሞችና እህቶች ወይንም ደግሞ አባቶችና እናቶች እንዳሉ ታውቃላችሁ። በጣም ደግሞ ሞባይሉን ራሱ ተፈላስፎ የሰሩ ሰዎች እንዳሉ ታውቃላችሁ። እንደገና ሌሎችንም ነገሮች ማለት ነው። ስለዚህ እነዛ ሰዎችና እነዚህኞቹ ሰዎች እኩል ናቸው ቢባል እኩል ነው የሚለው እናንተ ታምኑበታላችሁ? ሆነ ምንም ሊታመን የሚችል ነገር አይደለም ነው የሚለው አላህ Subhanahu Wa Ta'ala انما يتذكروا اولو الالباب አዋቂና አላዋቂ ያላቸውን ደረጃ የሚያውቀውና የሚያገናዝበው ንጹህ አእምሮ ያለው ሰውና ዘወር ብሎ ትናንት ያለበትን ማየት የቻለ ሰው ነው ይላል። ስለዚህ ያለፈውን ጊዜ አይተን አሁን ያለንበትን ጊዜ ደግሞ አነጻጥረን ስናበቃ በጊዜያችን መጠቀም አለብን ማንል ከሆነ ከእንሰሳ የማንለይ ነው ብለን ሆነን ምን ይችላል ማለት ነው። አላህ Subhanahu Wa Ta'ala በጊዜዎች የማይመከሩ ሰዎችንና እንደዚሁም ደግሞ አላህ Subhanahu Wa Ta'ala ያወረደውን መመሪያ የማያውቁትን ሰዎች አላህ ባወረደው መመሪያ የማይመሩትን ሰዎች ምንድን ነው የሚላቸው? ኡላኢከ ከልአንዓም በል ሁም አደሉ ሰቢላ፣ እንደ እንሰሶች ናቸው፣ እንደውም ከእንሰሶችም የባሱ ናቸው መንገድን ከመመራት በኩል ይላል። ያዕለሙነ ዛሂራን ሚነል ሐያቲ ዱንያ ወሁም አኒል አኺረቲ ሁም ጋፊሉን። እንደምታወት አሁን ይህን የተራቀቀ ቴክኖሎጂ የሚያመርቱ የሆኑትን አካሎች አላህ ስብሓነ ወተዓላ ካወረደው መመሪያ የዘነጉ የሆኑትን ዲነል ኢስላምን ያልታደሉ የሆኑትን የዲነል ኢስላምን ትምህርት ያልተማሩ የሆኑትን ሰዎች ከዚህ ከቅርቢቱ ዓለም ዛሂሩን ያውቃሉ ይልና ሲያበቃ፣ ከአኼራ ግን የዘነጉ ዝንጉዎች እንቅልፋሞች ናቸው እያለን አላህ ስብሓነ ወተዓላ የሚገልጻቸው ማለት ነው። እነሱ የነቃነን ሌት ቀን ሳንተኛ እንሰራለን እያሉ፣ አላህ ግን የዘነጉ ዝንጉዎች ብሎ ነው የሚገልጻቸው ማለት ነው። ስለዚህ ዲነል ኢስላምን አለመማር፣ የዲነል ኢስላምን መመሪያ አለማወቅ፣ ዲነል ኢስላምን ጠንቅቆ አለማወቅ በጣም ትልቅ አደጋ። ዑለሞች ምንድን ነው የሚሉት? የጂቡ አለይና ተዓልሙ አርበዒ መሳኢል፣ አራት ጥያቄዎችን እያንዳንዳችን ማወቅ ግዴታ ይሆንብናል ይሉና ሲያበቁ፣ መጀመሪያ ማወቅ የሚገባን ምንድን ነው የሚላሉ የሚገባን ምንድን ነው ይላሉ? ማዕሪፈቱላህ፣ አላሁ ስብሓነ ወተዓላን ማወቅ። አላህ ስብሓነ ወተዓላን ማወቅ ሲባል መውጁድ፣ ከሁሉም በፊት ግኝ የሆነ ከሁሉም በኋላም ደግሞ የሚቀር የሆነ አላሁ ስብሓነ ወተዓላ። ኩሉ መን ዓለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወል ኢክራም እንዳለው፣ ሁሉም ነገር ጠፍቶ የተከበረው የአላህ ስብሓነ ወተዓላ ፊት ብቻ ይቀራል እንዳለው፣ ከሁሉም በፊት የነበረ ከሁሉም ኋላ የሚቀር የሆነ ጌታ ነው። አሁንም ያለ ወደፊትም የሚኖር የሆነ ጌታ ነው። አላህ ስብሓነ ወተዓላ ሁሉን ፈጣሪ፣ ሁሉን ረዛቂ፣ ሁሉን ተንከባካቢ የሆነ ጌታ ነው። አላሁ ስብሓነ ወተዓላ ብቸኛ አምላክ፣ በብቸኝነት ሊመለክ የሚገባው ጌታ ነው። አላሁ ስብሓነ ወተዓላ የተለያዩ ስሞችና ባህሪያቶች አሉ፣ በስሞቹም ሆነ በባህሪያቶቹ ምንም ተመሳሳይና ቢጤ የለውም ብሎ በእነዚህ በአራቶቹ አይነቶች አላህን ማወቅና አላሁ ስብሓነ ወተዓላን ማመን፣ ይሄ አንደኛው ግዴታ ነው ይላሉ። ሁለተኛ ወማዕሪፈቱ ነቢይህ ሰለላሁ ዐለይሂ ወሰለም፣ ነቢዩን ዐለይሂ ሰላቱ ወሰላም የዘር ሀረጋቸውን የህይወት ታሪካቸውን እንደዚሁም የተላኩበትን ዓላማ ጠንቅቆና ተረድቶ ማወቅ፣ ይሄም ደግሞ ሁለተኛው ግዴታ ነው አሉ። ሶስተኛው ማዕሪፈቱ ዲን ልኢስላም፣ ዲን ልኢስላምን ቢልአዲለቲ በማስረጃ ማለት ነው። ኢና ወጀድና አባአና ከዛሊከ የፍዓሉን፣ እኛ አባቶቻችንን እንዲህ አድርገው ሲሰሩ አገኘናቸው፣ ስለዚህ እንደዛ እንከተላለን ማለት ሳይሆን፣ ከአመት ረመዳንን ይጾማሉ እኛም እንጾማለን፣ እንደዚሁ በቀን ውስጥና በቀንና በሌሊቱ አምስት አውቃት ሶላት ሲሰግዱ አግኝተናቸዋል እንሰግዳለን ማለት ሳይሆን፣ እንዴት አድርገን መጾም እንዳለብን፣ እንዴት አድርገን መስገድ እንዳለብን፣ ለማን መጾም እንዳለብን፣ ለማን መስገድ እንዳለብን፣ ለማን መሰደቅ እንዳለብን ጠንቅቆና ለይቶ ማወቅ ይሄ ግዴታ ነው አሉ። ይሄ አሁን እንግዲህ ማዕሪፈቱላህ፣ ማዕሪፈቱ ነቢይህ፣ ማዕሪፈቱ ዲን ልኢስላም የሚለው አንድ እንትን ነው። በቃ ዛሂሩን ስናየው ለተለያዩ እንትኖች ቢተነተንም አንድ ይባላል ማለት ነው። ከዛም ይህን ካወቁ በኋላ እንደገና ካወቅን በኋላ አልዕልሙ ቢሂ አልዓመሉ ቢሂ፣ ካወቅን በኋላ መተግበር መስራት ያስፈልገናል። ባዕደ ልዕልም አልዓመል፣ ከእውቀት በኋላ ተግባር ነው የሚለጥቀውና ማለት ነው። ሳያውቁ ቢሰሩት ማበላሸት ነው የሚሆነው። አውቆ ዝም ቢሉ ደግሞ የጋን መብራት ወይንም ደግሞ አውቆ እንዳላወቁ ሆነ ማለት ነው። ምንም ጥቅም የለው። እገሌ አዋቂ ነው መባሉ ምንም የሚጠቅመው ነገር የለም። አውቆ በእውቀቱ ከሰራ ነው ሰውየው ሊጠቅምም ሆነ ሊጠቀም የሚችለው ማለት ነው። ስለዚህ ማወቅ፣ ከዛ ደግሞ መስራት፣ ከዛ እንደገና ለራስ አውቆ ከሰሩ በኋላ ደግሞ ሰዎችን መጥራት። አዳዕወቱ ኢለይሂ አልዕልሙ ቢሂ ወአልዓመሉ ቢሂ ወዳዕወቱ ኢለይሂ፣ እንደገና ደግሞ ወደዛ ወዳወቀ ነው ሃይማኖት እየሰራ ነው እየሰራንበት ወዳለው እውቀት ሰዎችን መጥራት ግዴታ ነው ይላሉ ዑለሞች። ከዛ እንደገና አሶብሩ አለል አዛ ፊሂ፣ ሰውየው ዲነል ኢስላምን ሲያውቅ በሚያውቅበት ወቅት ራሱ የተለያዩ ችግሮች ይገጥሙታል። ኢኮኖሚ ችግር ሊገጥመው ይችላል፣ እንደዚሁ የሰላም ችግር ሊገጥመው ይችላል፣ ሌሎች ሌሎች ሁሉ ችግሮች ያስተማሪ ችግር ሳይቀር ሊገጥመው ይችላል። በቃ ያስተማሪ ችግር ሲገጥመው ፊት የተማራትን በመደጋገም አትኩሮ በማየት ከእሷን በመመራመር ይሰራል ማለት ነው። አስተማሪም በሚያገኝ ጊዜ እውቀቱን እየጨመረ ከአስተማሪው እንዴት አድርጎ መቅሰም እንዳለበት ከእውቀቱ ከተግባሩ ከባህሪያቱ በአጠቃላይ መቅሰም ያለበትን ነገር ሁሉ አትኩረት በመስጠት መቅሰም አለበት ማለት ነው። ሶብር ያስፈልገዋል። ይሄ ሁሉ ሶብር ያስፈልገዋል፣ ትዕግስት ያስፈልገዋል። ነፍስህ ራሓ እረፍት ልትፈልግ ትችላለች፣ መዝናናት ልትፈልግ ትችላለች። በዛን ወቅት ያው አዕጢ ኩለ ዚ ሐቅን ሐቀሁ ሁሉንም የመብት ባለቤት መብቱን ስጠው ብለው ነቢዩ ዓለይሂ ሰላቱ ወሰላም ሰሃባቸውን እንደመከሩት ሁሉ ለነፍስያህም የእረፍት ሰዓቷን በመስጠት እንደገና ደግሞ ሁልጊዜ እረፍት ስትል ደግሞ ማወቅ ያለባትን እንድታውቅ መስራት ያለባትን እንድትሰራ በማድረግ እዛ ነገር ላይ አትኩረት ማድረግና በዛ ነገር ላይ መታገስ ያስፈልጋል ማለት ነው። እንደገና አውቀህ ስትሰራ ደግሞ ምን ነገር አመጣህ፣ ምንድን ነው የምትሰራው እየተባልክ ራሱ የማያውቁት ሰዎች ዘንድ ያ አንተ ያወቅከው ነገር እንግዳ ሆኖ በመታየቱ በዛ ችግር ሊመጣ ይችላል። እዛ ላይ ሶብር አድርጎ ሰዎችን ማስተማር፣ ሶብር አድርጎ ሰዎችን ምንድን ነው ለሰዎች እንትን ባለ ማለት ተግባር ላይ ማዋል ማለት ነው። በቃ እኔ ሰዎች ተቆጡ ብዬ ሰዎች አልወደዱትም ብዬ አላህ ያዘዘኝን ነገር ካልሰራሁኝ እማልሰራው ከሆንኩኝ ችግር ሊገጥመኝ ይችላል ማለት ነው። ከአላህ በኩል ችግር ይገጥመኛል። ሰዎችም እንደገና ዙረው ሲያበቁ የሆነ ውግዘት ነው ሊያመጡብኝ የሚችሉት። ከማ ቃለ ረሱሉ ሰለላሁ ዐለይሂ ወሰለም መን ጠለበ ሪደ ናሲ ቢሰኸጢ ሚነላህ፣ አላህም በሚያስቆጣ ነገር የሰዎችን ደስታና ውደታ የፈለገ ሰው ሰኺጠ አላሁ ዐለይሂ ወአስኸጠ ዐለይሂ ናስ፣ አላህ ይጠላበታል ሰዎችም እንዲጠሉት ያደርገዋል። ወመን ጠለበ ሪደላሂ ቢሰኸጢ ሚነናስ፣ ሰዎች ቢጠሉት እንኳ ያንን ነገር ለዕለቱ ቢጠሉት አላህ የአላህን ውደታ ፈልጎ የሚሰራው ከሆነ ረዲየላሁ አንሁ አላህ ከሱ ይደሰትለታል፣ ወአርዳ አንሁ ናስ ሰዎችም ደግሞ ዙረው እንዲደሰቱለትና እንዲወዱት ያደርጋል እንዳሉት ሁሉ ረሱሉ ዓለይሂ ሰላቱ ወሰላም። ስለዚህ ለሰዎች አዲስ ሆኖ እኔ አላህ ያዘዘውና ነቢዩ ዓለይሂ ሰላቱ ወሰላም ያዘዙት የሰሩት ሆኖ አንድ ነገር ስሰራ ለሰዎች አዲስ ሆኖ ቢያወግዙኝ እንኳ ሶብር ያስፈልገኛል እዛ ነገር ላይ ሰዎች እስከሚረዱት፣ ሰዎች እስከሚገባቸው፣ ሰዎች እስከሚያውቁት ድረስ ማለት ነው። ከዛ እንደገና ዳዕወቱ ኢለይሂ ሰዎችን ወደዛ ነገር መጥራትና ያ ሰዎችን በምጠራበት ሰዓት እንደዚሁ ችግር ሲደርስብኝ አሁንም መታገስ ያስፈልጋል ማለት ነው። እና በዚህ ነገር ላይ አትኩረት ልንሰጥ ይገባናል። ነቢያችን ዓለይሂ ሰላቱ ወሰላም መን ሰለከ ጠሪቀን የልተሚሱ ፊህ ዒልመን ሰሃለ ቢሂ ጠሪቀን ኢለል ጀና፣ እውቀትን ፍለጋ መንገድ የገባ ሰው አሉ። ይሄ ራሱ ኮምፒውተር መክፈት ወደ እውቀት በር ወይም ወደ እውቀት መንገድ መግባት ነው። ግልጽ ነው። በቃ አይናቅም። ከዚህ እዛ መስጂድ መሄድ ራሱ ከዚህ እዛኛው ክፍል ለእውቀት ብሎ መግባት ከዚህ አለበት ቦታ ላይ ሆኖ ሌሎች የሚታዩ ብዙ ነገራቶች ከመኖራቸው ጋር ነገር ግን እውቀትን ለማግኘት ብሎ የእውቀት እንትኖች የሚገኙበትን እንትን መክፈት ምንድነው ኮምፒውተሩን መክፈት ራሱ ወደ ዕልም መግባት ይባላል ማለት ነው። ወደ ዕልም መንገድ መግባት ይባላል። ስለዚህ መንሰለከ ጠሪቀን መንገድን የገባ ሰው የልተሚሱ ፊህ ዕልመን በሱ እውቀትን የሚፈልግ ሁኖ ሰሃለላሁ ቢሂ ጠሪቀን ኢለል ጀና አላሁ ስብሓነ ወተዓላ ለሱ ወደ ጀነት መንገድን ያገራለታል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ወኢነ አልመላኢከተ ለተضዑ አጅኒሐተሃ ሊጣሊቢ ልዕልሚ ሪዷን ቢማ የጥሉቡ፣ መላኢካ ክንፏን ትዘረጋለች ታነጥፋለች እውቀት ለሚፈልግ ሰው የሚፈልገውን ነገር ከመውደዷ የተነሳ አሉ ረሱሉ ዓለይሂ ሰላቱ ወሰላም። ወኢነ ሊጣሊቢ ልዕልም ለእውቀት ፈላጊ የስተግፊሩ ለሁ ኩሉ ሸይኢን ሁሉ ነገር መሀርታ ይጠይቅለታል ከአላሁ ስብሓነ ወተዓላ ዘንድ ሐታ ልሒታኑ ፊልባሕር በባሕር ውስጥ ያለ አሳ እንኳ ሳይቀር ኩሉ ሸይኢን ያሉት ሁሉ ሸይ ሲል ሁሉም ነገር ይገባል። በቃ ማንኛውም ነገር እንስሳው ብትለው ዛፉ ብትለው ሁሉ ነገር ህይወት ያለውም በቃ ህይወት ለእኛ ህይወት የሌለው የሚመስለን ዛፉ እንኳ ሳይቀር ህይወት አለው በመሰረቱ ያ ሁሉ ሳይቀር በባህር ውስጥ ያለ አሳ እንኳ ሳይቀር እስትግፋር ያደርግለታል። ዕልምን የሚፈልግ ሰው ነቢዩ ዓለይሂ ሰላቱ ወሰላም ያስቀመጡት እንትን እውቀት በመፈለግህ በማግኘትህ ያለው ደረጃ ሌላ ነው። እንደው በመፈለግህ ብቻ እንኳ ራሱ ሁሉ ነገር አላህ እንዲምርህ መሀርታ ይለምንልሃል አሉ። ይህን ደረጃ ማን ያገኘዋል? አንተ እንደዚህ ጎንበስ ብለህ ትጫጭራለህ፣ ጎንበስ ብለህ ታነባለህ፣ ጎንበስ ብለህ ኮምፒውተር ትነካካለህ፣ ሁሉ በዓለም ያለ ፍጡር ለአንተ እስቲግፋር ያደርጋል ተባለ። በቃ ከዚህ የበለጠ ምን ማዕረግ አለ? ምን ደረጃ አለ? ምን የሚፈልግ ነገር አለ? የአላህን ማህርታ አንተ ስራህን እየሰራህ ሁሉ ለአንተ ማህርታ የሚጠይቅልህ ከሆነ እና ዒልም መፈለግ በጣም ከባድ ነገር እና ትልቅ ደረጃ የሚያስገኝ ነገር ስለሆነ በዚህ ነገር ላይ አትኩረት አድርገን ምንም ድክመት ሳይሰማን ሳንሰላች እንጠንክር፣ እንግፋ የምትለዋን መልእክት ባጭሩ ለማስተላለፍ ነው። አሁንም ሰርተው ከሚጠቀሙት ሰርተው ምንድነው አውቀው ከሚሰሩት አላህ ያድርገን እያልኩኝ እዚህ ላይ ንግግሬን አቆማለሁኝ። አላሁመ አሪነ ልሐቀ ሐቀን ወርዙቅነ ትባዐ ወአሪነ ልባጢለ ባጢለን ወርዙቅነ ጅትነበ ብረሕመቲከ ያ አርሐመ ራሒሚን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሼክን አልዓዚዝ አላህ ይፈዘክ። እንግዲህ ማይክ ከመስጠቴ በፊት አንድ ያስቂኝ ነገር ልበልና ወንድሞቼን ልሰናበት። እኔም አንድ ጊዜ ይባላል ወደ ሀገራችን እመለሳለሁ። ወሎ ውስጥ ያው እንደሚታወቀው ሼክ ጫሊ የሚባሉ ነበሩ። ያው የሀገራችን ሰው ታውቃላችሁ፣ ድሮ በነበረው ያው አንዱ መጣና ያ ሼክ አላቸው መሐመድ የሚባል ሁሉ እሳት አይገባም ይባላልና እንዴት ነው አላቸው አሉ። እልቅ ብድግ አድርጎ ሲያበቃ እልቅ የሚያዋጣህን ብትሰራ ይሻልሃል አመዴ ብሎ ያወርድሃል አሉት ይባላል። እና እንዲህ አይነት ነገርም አለ። ያው እውቀት የሌለው ሰው ያው ያገኘውን ስለሚሰማ ማለት ነው። ስለዚህ አላህ ይጠብቀን፣ በሰማነው የምንጠቀም አላህ አድርገን። ስለዚህ ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ጀዛኩሙላሁ ኸይረን። ማይክ ፍሪ። ተወልደው 5 ዓመት ሲሞላቸው እናታቸው ወደ መዲና ይዘዋቸው ሄዱ። ወደ መዲና ይዘዋቸው ሄደው ለወር ቀድር አባት ወይንም ቅድመ አያታቸው ሁለተኛ አያታቸው ቤተሰቦች ዘንድ የእናታቸው ወንድም ዘንድ ማለት ነው። እዛ ለወር ቀድር ይዛቸው ከቆየች በኋላ ስትመለስ መንገድ ላይ ያው ሞተች ነው የተባለው። እድሜያቸው ስንት ነው ለሚለው ነቢዩ አለይሂ ሰላቱ ወሰላም 5 ዓመታቸው ሞልቶ ገና 6ኛውን ጀመረ ነው ያደረጉት። ከተጀመረ ያው 6 ነው ያሉ ሰዎች 6 ዓመታቸው ብለው ይቆጥሩታል። 5 ዓመቱ መሙላቱን እንጂ 6ኛውን ገና እንትን አላሉትምና ቢያንስ አላጋመሱትምና በመጀመሪያቸው ብቻ 6 ዓመት አንለውም፣ ያው 5 ዓመት ነው የሚሉት ደግሞ 5 ዓመት በማለት ይቆጥሩታል። ይሄኛው አልቆ ግን 6ኛው ዓመት ላይ ገብተዋል። 6ኛው ዓመት ጀምረውት 6ኛው ዓመት ላይ ገብተው 5ኛውን ጨርሰው ነው የነቢዩ አለይሂ ሰላቱ ወሰላም እናታቸው ያለፉት ማለት ነው። አሁንም አያታቸውም ላይ እንደዚሁ ይመጣል ይህ ጥያቄ። 7ኛ ዓመት ሞልቷቸው ወደ 8ኛ ዓመት እየገቡ ባሉበት ነው አያታቸው የሞቱት። እዚህ መካከል ያለውን ልዩነት እንግዲህ 5 ዓመት ብለው የቆጠሩት 2 ዓመት ነው እና ከዛ በኋላ የቆዩት በሰባት ዓመታቸው ነው አያታቸው የሞቱት ይላሉ። 5ቱን ጨርሰው ወደ 6ኛ ስለገቡ 6 ዓመት ተብሎ ነው የሚቆጠረው የሚሉት ደግሞ 7ኛውን ጨርሰው 8ኛ ላይ ነው አያታቸው የሞቱት ይላሉ። ስለዚህ እሳቸው ተረግዘው በስድስት ወራቸው አባታቸው ሞቱ። ተወልደው በስድስት ዓመታቸው እናታቸው ሞቱ። ከዛ እንደገና ደግሞ በስምንት ዓመታቸው አያታቸው ሞቱ በማለት ሁሉንም በእንትን ያስቀምጡታል ማለት ነው። ስለዚህ ሀታ አባታቸው የሞቱበትን 6ኛው ወር አልቆ 7ኛ እየገባ ባለበት ወቅት ነውና የሞቱት የ7 ወር ልጅን በላቸው ሁሉ ያሉም አሉ። እዛ ላይ ሳይቀር ያው ይችን እንትን አሉ። ይሄ ግን ከኺላፍ የሚቆጠር አይደለም። መሙላቱን ብቻ አይተው ወደዛ መግባቱን ምንም ቁጥር ውስጥ ያላስገቡት አምስት በማለት ይቆጥራሉ። ተጀመረ ያው ተጀመረ ነውና ስድስት ብለን እንቁጠር የሚሉት ደግሞ ስድስት ብለው ይቆጥሩታል። እንም እንትን ነገር የለበትም። ስለዚህ ሀቂቃው ሲታይ ስድስተኛ ዓመት ጀምረው ስለሆነ የስድስት ዓመት ልጅ ብሎ መግለጹ የተሻለና እንትን ያለ ይሆናል። እንዲሁም ደግሞ አያታቸው የሞቱበትንም ስናየው እንደዛው ነው ማለት ነው። አያታቸውም ሰባት ዓመት ሙልት ብሏቸው ወደ ስምንተኛ እየገቡ ባሉበት ወቅት ነው አያታቸው አብዱል ሙጠሊብ የሞቱት። ስለዚህ የስምንት ዓመት ሆነው አያታቸው ሞቱ ብለን መግለጽ እንችላለን ማለት ነው። እና አላሁ አዕለም። ሰላም አለይኩም ወረህመቱላህ። ጀዛኩም ላሁ ኸይረል ጀዛ ያ ሸይኽና ባረከ ላሁ ፊኩም። በትክክል መልሰውልናል። ያው ጀምዑ ይሄ ነው እንግዲህ። እንደዚሁም ራጂሑ ስድስት ዓመት እና ስምንት ዓመት መባሉ ነው የሚል ነው። ጀዛኩም ላሁ ኸይር ኡስታዝ። የኔ ጥያቄ እንግዲህ በአጋጣሚ እኔም አንድ ጥያቄ ልጠይቅ። አልሐምዱሊላህ። ጥያቄው ምንድን ነው ኡስታዝ? ሸይኽና ባረከ ላሁ ፊክ፣ አላህ ይሕፈዘክ፣ አላህ ይጠውል ዑምረክ። ጥያቄ ነቢዩ አለይሂ ሰላቱ ወሰላም፣ ብዙ ሰዎች ለነቢዩ አለይሂ ሰላቱ ወሰላም አንዳንዴ ብዙ ስሞች ይሰጧቸዋል። ጣሃ፣ ያሲን፣ ሙስጠፋ እና የመሳሰሉ ብዙ ስሞች እንግዲህ ታውቃላችሁ። ይህ ስም የነቢዩ አለይሂ ሰላቱ ወሰላም በትክክለኛ በሀዲስ የተረጋገጠ ትክክለኛ ስማቸው ስንት ነው? ወይስ ይሄ ጣሃ፣ ያሲን እና ሌሎችም ስሞች የነቢዩ አለይሂ ሰላቱ ወሰላም ስሞች ናቸው ልክ እንደ አላህ ስብሐነ ወተዓላ ስሞች ከዛም በላይ የሚቆጥሩ አሉና ይህን እንዴት ነው ይሄ እንዴት ይታያል? ትክክለኛው በሐዲስ የተጠቀሰ የነብዩ አለይሂ ሰላቱ ወሰላም ስሞች አሉ ወይስ እንደሚባለው እነዚህም ስሞች የነብዩ አለይሂ ሰላቱ ወሰላም ስሞች ናቸው? ጥያቄ ነው። ኢንሻአላህ ሸኽና ገብታችኋል? ጥያቄ መርሐባ። ጀዛኩም الله خير ማይክ ፍሪ። ቢስሚላህ እንግዲህ ነቢዩ አለይሂ ሰላቱ ወሰላም ሊ አስማኡን ለእኔ ብዙ ስሞች አሉኝ ብለው አና አሕመዱ አና ሙሐመዱን ወአና አልሙቀፋ ወአና አልሓሽሩ ብለው ኸምሰቱ አስማ አምስት ስሞችን وأنا الماحي يمحو الله بي الكفر بلو نبي عليه الصلاة والسلام أمست سموچ تقسوال النز سموچ شاچو أمستو چو بحديث يصدقو سموچ ناچو صفتو شاچو گن بزو صفتو شاولا چو لمسالي كصفتو شاچو مكاكل البشير النذير والسراج المنير المزمل المدثر المتوكل الهادي الشاهد الآمن الرحمة المهدار الشافع المشفع صاحب المقام المحمود والحوض المورود الصادق المصدوق الرؤوف الرحيم المصطفى المختار النبي الأمي إن ذي صفات وچاچو ناچو وصفنا بقى مودشا وچاچو انجي سموچاچو ايرل احمد يميلو الماحي ماحي يميلو ماحي الذنوب يالو صوفيوچ እንትን ይላሉ ወንጀል እንኳን ያብሳሉ ሳይሆን ኩፍርን በተዓሊማቸው ነብዩ አለይሂ ሰላቱ ወሰላም በተዓሊማቸው ባመጡት ዲን መሰረት ኩፍርን እንትን ይላሉ። ወንጀልን ደግሞ ሰውየው ነው ኢስቲግፋር ማድርጎ ፍራ ያሉት ነገር ሰርቶ ያንን እንትን ይላል ማለት ነው። ይሄኛው ግን በተዓሊማቸው ያው ብዙ እንትን ይላሉና ስለዚህ ማሕቡኑ በሳይን ማየምሁ الله بالكفر ነው ያሉት ነብዩ አለይሂ ሰላቱ ወሰላም። ምናልባት الصغير يندرج تحت الكبير ትንሹ ትልቁ ውስጥ ይካተታል ካልተባለ በስተቀር እሳቸው ወንጀልን አብሳለሁ የሚል እንትን የላቸውም። በሱፊዮች አቂዳ ስማቸውን ማንሳት ወንጀልን ያብሳል ከሚል እምነት የተነሳ ያንን እንትን ይላሉ። ነገር ግን በስም ደረጃ ነብዩ አለይሂ ሰላቱ ወሰላም በሐዲስ ያጸደቁት أحمد محمد ماحي حاشر عاقب وينم دغمو عاقب بميلو بوتا مقفى የሚለው ይሄ አምስቱ በሐዲስ ያጸደቁት ስማቸው ነው። ሊ ኸምሰቱ አስማ ብለው በቡኻሪ ላይ ያወሩት ነው ማለት ነው። በቡኻሪ ላይ የተወራ ነው። አምስቶቹ ያው ስሞቻቸው በመሆናቸው እንትን ብለዋል። ነቢዩ ተውባ፣ ነቢዩ ረሕማ፣ ሰይድ ወለዲ አደም የሚለው ይሄ ሲፈታቸው ነው የሚባለው። እንግዲህ እስካሁን ዘረዘርኩት ሁሉ ሳሂቡል መቃሚ ልማሑድ ሳዲቁል መስዱቅ ወልሐውዱል መውሩድ እንደዚሁ አረሕመቱል ሙህዳት አሻፊዑል ሙሸፈ ይሄ ሲፈታቸው ነው የሚባለው የነቢዩ ዓለይሂ ሰላቱ ወሰላም። እና አምስቶቹ ስሞቻቸው መሆናቸውን በሐዲስ ላይ ጸድቀዋል። ያሲን እና ጣሃ የሚለው ግን አንተ ያሲን አንተ ጣሃ እያሉ እንትን ይላሉ። እነዚህ በሐዲስ በኩል የተደገፉ አይደሉም። ያሲን የሚለውና ጣሃ የሚለው ሙፈሲሮች በተፍሲር ደረጃ ሲያስቀምጡት ሌላ ነው ተፍሲሩ። እነ እብኑ ከሲርና እነ እብኑ ጀሪር ጠበሪ ስም አይደለም፣ የነቢዩ ዓለይሂ ሰላቱ ወሰላም ስም አይደለም። ያሲን ማለት ያ ረጁል ማለት ነው። ጣሃ ማለትም ደግሞ ነቢዩ ዓለይሂ ሰላቱ ወሰላም መጀመሪያ ቁርአን የወረደባቸው ጊዜ ለአላሁ ስብሓነሁ ወተዓላ ሶላት በሚሰግዱበት ወቅት አላህን ከመፍራታቸው የተነሳ የዒባዳውን ሐቁን አላደረስኩም በማለት በአንድ እግራቸው ይቆሙ ነበር። አንዱን እግራቸውን አንድኛው እግራቸው ላይ ይደርቡና በአንድ እግራቸው ብቻ ይቆሙ ነበር። ከዛ አላሁ ስብሓነሁ ወተዓላ ጣሃ ማለት ጣሃ ማለት ነው፣ እርገጣት መሬቷን። ማ አንዘልና ዓለይከ ልቁርአን ሊተሽቃ፣ እኛ ቁርአንን እኮ እንዲሁነ እንድትንገላታ እንድትለፋ እንድትደክም አይደለም በአንተ ላይ እያወረድ ነው። ኢላ ተዝኪረተን ሊመን የኽሻ፣ ለሚፈራ ሰው ማስገንዘቢያና ማስታወሻ መገሰጫ አድርገን እንጂ ለአንተ መልፊያና መድከሚያ መጨነቂያና መሸበሪያ አድርገን አይደለም ቁርአንን ያወረደው። ጧሃ መሬቷን እርገጣት ማለት ነው። ስለዚህ ጧ ስንል ያለችው ሐምዟ በቃ ወደ አሊፍ ተገልብጣ ጧሃ ተባለ እንጂ ስለዚህ ጧሃ ነው፣ አምር ነው፣ ስም አይደለም፣ የነብዩ ስም አይደለም። ወይንም ደግሞ ያሲን እንዳለው ጧሃ ማለት ያ ጧሃ ማለት ነው፣ ያ ረጁል ማለት ነው። ያ ረጁል እንግዲህ ማንኛውም ሰው በቃ ያ ረጁል እንደሚባለው ጧሃ የሚለው ያ ረጁል ማለት ነው። ለነብዩም ለሌላም ሰው ይሆናል። ስለዚህ የነብዩ አለይሂ ሰላቱ ወሰላም ኻሱ ስማቸው ነው ማለት አይቻልም። ጧሃ በሚል እሳቸውም ጧሃ የሚባል ስም አለኝ አላሉም። በሐዲስም ደረጃ አንድም ቦታ ላይ አልመጣም። ቁርአኑ ተፍሲር ላይ አንዳንድ ዑለሞ ይበዛ እንትን ቢሉትም ያን ተፍሲራቸውን ضعيف ነው፣ ነቅል የለውም ከሰለፎቹ። ሰለፎች የሚባሉ ሱሐቦች ናቸው። ከዛም ደግሞ እንግዲህ ዋናው ሙፈሲር አብዱላህ ብኑ አባስ ናቸው። ከዛ የአብዱላህ ብኑ አባስ ደረሶች ናቸው። እንደገና ሁለተኛ አብዱላህ ብኑ መስዑድ ናቸው። ከዛም ደግሞ የአብዱላህ ብኑ መስዑድ ደረሶች ናቸው። እንደገና አብዱላህ ብኑ ዑመር ናቸው። የአብዱላህ ብኑ ዑመር ደረሶች ናቸው። ሙፈሲሮች የሚባሉት ከሱሐባ እነዚህ ናቸው። ከታቢዎችም ደግሞ እና አጣ ብኑ ረባህ እና አጣ ብኑ የሳር የሚባሉት እነዚህ ናቸው። እነ ሙጃሂድ፣ እነ ሰዒድ ብኑ ጁበይር፣ እነ ሰዒድ ብኑ ሙሰየብ የሚባሉት እነዚህ ሙፈሲሮች በዚህ መልኩ አልፈሰሩትም። እንግዲህ ከተፍሲሩ ሁሉ በቃ በጣም ጥሩ ሰይዱ ተፋሲር የሚባለው ሚን ሐይሱ ሰነዱ ከታየ ኢብኑ ጀሪር ነው ተብሏል። ወሚን ሐይሱ ኢትባዕ እንደው በጣም አድርጎ እንትን በማለት ደግሞ ዑለሞችን ተከታትሎና አበጥሮ እንትን በማለት ኢብኑ ከቲር ነው ተብሏል። ለማንኛውም ሁለቶቹ ተፍሲሮች ሰይድ ተፋሲር ይባላሉ ማለት ነው። እነዚህ ተፍሲሮች ጧሃ ያለውንና ያሲን ያለውን በነቢዩ ስም አድርጎ መፈሰርን በጣም አድርገው ነው የሚያደክሙትና በጣም አድርገው ነው የሚቃወሙት። ስለዚህ ኪታቡን ማየት ትችላላችሁ። ስማቸው አይደለም ጧሃና ያሲን የሚለው ነው። ሌሎቹ አሁን የዘረዘርኳቸው የነቢዩ አለይሂ ሰላቱ ወሰላም ሲፈቶች ወይንም ባህሪያቶቻቸውና የነቢዩ አለይሂ ሰላቱ ወሰላም መገለጫዎች ናቸው። ስሞቻቸው ግን አምስቶቹ ናቸው። ምናልባት አርጎባ የሚባለው አገር እንትን ብላችሁ ከሆነ የሆነ ሀፍላ ምናምን ነገር ያደርጉና ሲያበቁ ደላኢል የሚባል ክታብ አለ፣ ያ ይነበባል። እዛ ላይ እንግዲህ طه صلى الله عليه وسلم، ياسين صلى الله عليه وسلم، مقفى صلى الله عليه وسلم، العاكب صلى الله عليه وسلم، اي تبالا يقولوا اون زي زرزروت هول زرزركوت اندي سم تدرغو بقى ياو سماچو سلوونه يا سم بتتكسه قطر صلوات مورد ያለበት እየተባለ ያው ይለፋሉ ሰዎች እና አላህ Subhanahu Wa Ta'ala በቢዳ የሚሰሩ ስራዎችን ማንኛዎቹንም ቢሆን አይቀበላቸውም አይወዳቸውም የማይወዳቸው መሆኑን እሱ በቁርአኑ እኔ ካዘዝኩት ውጪ ሌላ ነገር የሚሰሩ ሰዎች ምንድነው ሁኔታቸው ይልና አምለሁም ሹራካኡ ሸረዑ ለሁም ሚነ ዲኒ ما لم يأذن به الله لما هنو لنسو للا يمي أقارو أچو عملاكو چالو أچو اند لنسو الله يالفكدون يعبادة أينت يمي دنك كل أچو يهونو يلان الله يالفكد يهونن يعبادة أينت يمي دنك كل للوش عملاكو چالو أچو اند اني كازدت كتنا كفكد كتو وچ للا نگر مي ساروت بمالت الله سبحانه وتعالى በቁጣ መልኩ የገለጸው አንቀጽ አለ ማለት ነው። ቢዳአ አላህ ዘንድ አያቀርብም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አለይኩም ቢሱነቲ ወሱነቲል ኹላፋኢ الراሺዲን المهዲይን عضوا عليها بالنواجذ وإياكم ومحدثات الأمور فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار በላል ማለት ነው። ስለዚህ እንግዲህ የነብዩን አለይሂ ሰላቱ ወሰለም ስም ማንሳትና የነብዩ ስም ሲነሳ ሶላዋት ማውረድ ዒባዳ ነው። ስማቸው ያልሆነውን እንደ ስማቸው ማድረግና ስማቸው ያልሆነውን እንደ ስማቸው አድርገን በዛ ላይ ሶላዋት እናወርዳለን ማለት ደግሞ ቢዳአ ነው የሚሆነው። ስለዚህ እዚህ ላይ ያው ማጣራትና ጥሩ መከተል ሚመን يستمعون القول فيتبعون احسنه ቃልን ሰምተው መልካምና ጥሩ የሆነውን ወደ አላህ አቀራቢ የሆነውን የሚከተል ሰው ነው ማን ያለብን ይሄ ከስማቸው አይደለም ለማለት ነው። ጀዛኩሙላሁ ኸይራ ወሰላሙ አለይኩም ወራህመቱላህ።